لقد أوحي إليك وإلى الذين من قبلك لئن أشركت ليحبطن عملك ولتكونن من الخاسرين. مجمرة مسفريات شنينو أنت محمد صلى الله عليه وسلم أنت أمة محمد نعم يفلقوا سراب تسرى يا نبيوش سراب تسرى يا أولياوش وليوش سراب تسرى يفلقوا سراب طول سراب تسرى إن أشركت شركك قبابت يحبطن عملك. يعني إيش معنى بمولو يسره سراب كنت إيفي متهل سراب إسك عرش يميهول سراب تقلال لا يسره طول سراب يفرسال يموامال يتفعل تنش شركك قبابت ليحبطن عملك ولا تكونن من الخاسرين يوم القيامة كنزا ككسروتنا كنزا ودك يهون سوش كنسوت هنا له. إذن يهن عند مسفري عن وسطونا بتأم كشرك النفر على ما لثنو دزي كونه إني ونثنو سلاسة مست شي تروس را كمسرات ينين عقيدة ينين توحيد بوليش مارك الشارنيال عند زون لمثالي يعني تايوال صلاة الليل يسجدال سنيون نهاموس يصومال سوستكن بوريس اومال حج مسيمت اسدت انيقن يصومال زكاة صدقة منامن يوطال لبس ياساطرال طيمو ياسرزمال من من من من يما يدرغو نغير يلم لكن في عقيدته خلل بعقيده بتقام بتقام الله ميتقلاو نغير الله سلازي بمول يميسراو صفر على الشمال هونال تقال شو صفر على الشمال عند صافنا بقن زيرو كصافك سنت هونال 10 عند زيرو كچمركلت 100 زيرو كچمركلت 1000 زيرو كچمركلت 10000 اندزي هاله يهدال جن زيروچو بمولو بشمال بغرا كاسكمتكاچو عند صافنا عند زيرو بغرا من هونال and ሁለተኛው 0 ጨምር and እዛ እንዳለ ነው የሚቆመው ስለዚህ 0 አለ الشمال ማለት በሽርክ ሽርክ የገባበት ነገር ነው እሺ ከዚህ ሌላ الله سبحانه وتعالى من عليه واذ قال لقمان لابنه وهو يعظه يا بني لا تشرك بالله ان الشرك لظلم عظيم تلقوا ظلم بدل يميبالو وانجل يميبالو تلقو ظلم نوبلو الله سبحانه وتعالى بسورة لقمان لليجو سيمكرو يالو نقر يهن دمو مجمريا يمن النسابت يهن آيه هونال سوستنياو ينبياتشن كآلي هونال يقول النبي صلى الله عليه وسلم ثلاثة من كن فيه وجد حلاوة الإيمان أن نعم نزي سوستو باند سو كالو የኢማኑን ጣምና የኢማኑን ቁም ነገር ያገኛል ማለት ነው አን يكون الله ورسوله احب اليه مما سواهما አባተም ናተም ነፍስህም ቢሆን ልጆችም ቢሆን ከሁሉም አብልጠህ የምትወዳቸው ሁለት ናቸው አላህና ረሱል ይሄን ደረጃ ከደረስክ አሉ ነቢያችን አላህና ረሱሉ ከሁሉም ፍጥረት አብልጠህ የምትወዳቸው ይህ ደረጃ ከደረስክ وأن يحب العبد لا يحبه إلا لله سون ستود دمو لا الله بله مودد بيتشا لليلا سيهون لغنزب لسبورت لمن سيهون لا الله بله ستودو يهن درجة ستدرس دمو كفتنيا درجة درسهال جن سوستنياو تملكتو سوستنياو توبيكا چلن يمينة كان اگرنو وأن يكره أن يرجع في الكفر عند سو ወደ ኩፍርና ወደ ሽርክ እንዳይገባ 1 ሴንቲሜትር እንኳን እንዳይገባ እንዳይቀርብ بعد اذ انقذه الله الله ከሽርክና ከኒፋቅ ምናምን ሲያወጣው በቃ ካሁን በኋላ ወደ ሽርክ ወደ ኩፍር መቅረብ ማለት ልክ كما يكره ان يلقى في النار عند سو እሳት ነበልባል እሳት ለኩሰ ግባ በትለው ማን ሰው ነው የሚገባው ወንድሞች አንድ ልጠይቃችሁ ማን ነው ከዚህ ዓለም ካፊሩ ሙእሚኑ የሁዲው ክርስቲያኑ እስላሙ በሙሉ አምጥተህ እሳት ለኩሰ እዚህ እሳት ግባ ብትለው እሺ የሚል ሰው የለም አይደለም ይፈራል ልክ እንደዚህ ወደ ሽርክ እንድትገባ የምትፈራበት ደረጃ ከደረስክ የኢማንን ጣዕም ቀመስክ ይላሉ እሺ እንግዲህ ተውሂድ ሚሳሊ ለመሆን ከፈለግን ከዚህ ነው የሚነሳው ثم بعد ذلك هناك كفر أكبر وكفر أصغر وهناك شرك صغير شرك كبير وهناك نفاق كبير ونفاق صغير وهناك بدعة كبيرة وبدعة صغيرة فللإنسان عند سوم هنا اللبت توحيد مثالي دي هون اللي تكفلقه يبتعد عن الصغائر بعد المشرق والمغرب كنزات تنانش يميبالو شركوش يعني كسلمنا ما سقطو تنانش شركوش علم كنسو يرقال رقاتو بنسونا بسو يمقربنا يمسراك رقات سيهون نو بليلا قوانقوا انت عبد الله نه كشرك يراكو كنزات تنانش شركوش يراكو رقات بمسراقنا بمقراب ያለው ርቀት ነው يعني انت بعيد جدا عن الشرك الصغير يستهون انقديه ود الشرك كبير عندما تهد ارغاغتك ማለት ነው كشرك صغير يمشش سو ود الشرك كبير تشرسو يهدم اينكاو مثال ذلك قال صلى الله عليه وسلم كل بدعه ضلاله كل بدعه طفات ነው አለ ابتعد من كل صغيرة وكبيرة لم يفعله النبي صلى الله عليه وسلم ولا أصحابه نبياتنا لا درقوت تقف يمتهل بتهون بدعة التدرك يهنك لا درك مثال يهون وتوحيدا له ما لم كان تقع أما تنانش كونا تشو يالك يتنانش شركوش يا درك تنانش كونا تشو يالك يتنانش نفاقنا كفر كدرك انت كجزي بحالا ودو تلقو الشرك اندى متقبا آيات تراتر سلزي توحيد مثالي ودري للو بتقي للو على منم تشك تشك انا على من ترك على منم انتن الله مكبلو توحيد اندزي اندزي سيهون نوال لالن لا تحلف بغير الله نعم كالله ليلا بليلا اتمال ولو عادة زنبلو بلمد بيهونم انياهون تي بناته بيالهو بناته يكونم مليه باباته يكونم مليه يميلو اندبهل بيهونم بقافه بملاسم ممتعت يلبتم اندزي مساسلو نقر كالبهن كوان بايفلك كالوسانه بيهونم بزيه بوتا كتكمتك انتي تلوكو شرك ودان تايمتام طيب لا تمدح البدعة سبحان الله صدت على توحيد هذا لم يمتفلقوا بدعا التاموغوس التودس بدعا يسدبال بدعا يقوشش الانجي بدعا انودسم انناموغوسم ولا توقر المبتدع مبتدع سوكا يهدمو كبرات تستو بات اما سان نسو بسو زند بتقام بتقام تنش مهونونا يماي ربا مهونون قلت كالشال كدمو بلبه لان دو مبتدعي هون سو منم اينا تميزاننا كبرات استو قال ابراهيم ابن ميسرة احد السلف الصالح من علالو من وقر صاحب بدعة عند سو بدعة ميادرق سو كبر كستو فقد أعان على هدم الإسلام الله أكبر اسلمنان بما فرس إجواس قبتو كنزا اسلمنان ميا فرسو سووش أندونو علي لدقمو أندموش بطاهم أدقنيانو من وقر يعني من وقر يكبري منن يكبري صاحب بدعة عند بدعة ميارا قال لي تنانش بدعة بيهونم بطاهم تكاكن بدعة وش بيهونم اندزي ميادرقو سووش የምታከብራቸው ከሆነ እስልምናን ለማውደም ለማፍረስ አንተ ተካፍለሃል እዛ لمن مكنياتهم لم سأل عن الشيخ ميلو تالت إيمو منامنو عماو تمتامو منامنو أون بيا بيا وتاو يهدى منزوما درجال بيا وتاو يهدى قبر يهدى زيارة درجال ياسين كارل موريد النبي بقى عندنيا درجة يزون تنيا درجال نبي أشني على درجة نجار بزو نجار يا درجال أهون يهن سو ستة كبروا أنت نمي عيسو يكتلهنا بزو سو يا كبروا السن ككبر دمو بدعونا كبر مالتنا قلت سنوان دموش استيال قباتشو نقري مثلا نقول شيخ نور حسين مبتدع تمام يبدع سونو ابو اني سيدنا اجنستو راسون سمو ما شاء الله بترون تشكمو شاماون تشكمو سيهد بزو سوش سيايوت لكا يهي تكدس سونو يدنا سويون يا كبرالو سويون ما كبر ما ردمو السويا يا زو بدعة ما كبرنو سلزي سايتاوك يسلمنان طوبنا يسلمنان دنقاي يتقنباو إيا فرسكنو تقباب بانو ندموش طيب بتأمت يعني بسلف بس بنا سيدنا مالك ابن أنس بنا تابعين ينبرو تلالك وشو أنقفع علماتش يتبالو منا أتقياء يتبالو سو سيدنا أيوب السختياني يمبالونه تمام أيوب السختياني دعي أيوب السختياني يا عالم تلك عالم عند سو موتنا يسون جنازة لما تقبلو أيوب السختياني تقررنا يهن جنازة اتقبلن بلو عند باند كفل اسقبوتنا ريساون اسقبولت سو يو بقى جن سبسبون دزي بلو لما تقبلو انصلاون يو يتشفنون ريساون يتشفنو شرق سيانسا لكا سو يوون ياوكوهال سو يو مياكو سو هنه من ادرق ايوب السختياني فخرج من البيت فقال يا قوم ان انت سوش علاجو اقبلوا قبل صاحبكم يموت ريسا اني الات بوم ان انت اتقوت عليه ليش فلست اغسله اني الات بوم عليه لمن بلو تيقوت بدع ادرقوا لكو ادلم بلا يا بدع سوكو ادلم يالو من عليه رأيته يماشي صاحب بدعة كان دي مبتدع سو سيهد ايهو تالي تسادات ايهو تملكتو وندموش شيخ نور حسين قال له ابو انيس يلم طبعا زاري امو سيهام قال لش سلامات قال له استيال لاتشو هوني تقرهواتشو يهيتشن شيخ نور حسين قال له نور حسن يلم ይህችን ቃል ለመግለጽ የሚችሉ ወንድሞች ይህችን ቃል በደንብ አድርጋችሁ ኮሜንት እንድትሰጡት እፈልጋለሁ አዩብ አስክቲያኒ ምንድነው ያለው ይህ ሰውየው ካንድ ሙብተድ ሰው ሲሄድ ስላየሁት አላጥበው ማለት እጅን አላቋሸሽ ማለት ማን هذا አዩብ አዩብ አስክቲያኒ ማን ነው እንደዚህ የሚለው من أين الدرجة له بعلمنا بتقوى بلن بنتأيك هو من كبار العلماء وعباد وممن يستجاب لهم دعواتهم الجوان ستدعوك الدعاك هذا الرقي اللهم ما يرد يعني ما يملسوا عندك أنا لو جاء أيوب السختياني في الحج كعراق ودى حج متى أيوب السختياني عالمه بمنا يهلو زي تسفسوه يالو بوتا ياللبت بوتا ومبر منامن ستوتنا ازاك وجبولو دعوة يادرق نبر سوون يستمر نبر كم يستمر اشو سووش الامام مالك ابن انس كنزي عرات مذهبوش عندو مالك ازاك وجبولو نبر اهون امام مالك علماء اشو سيموتو يصف نبر يسمى يصفان ايوب السختياني متانا علم جمري اون سوچو امام مالك يصفال بلو سيطبقو سيطبقو سيطبقو سايصف ዕልሙን ጨርሶ ሄደ። ከዛ በኋላ ለምን ኢማም ማሊክ አልጻፈም ብለው ተገረሙ። ላኪን ኢማም ማሊክ ትልቅ ሰውና በጣም የማይደፈሩ ኢማም ስለነበሩ ማንም ሰው አልጠየቃቸው። ሁለተኛ አመት በሁለተኛው አመት ደግሞ አዩብ ስክቲያን መጣ። በዛ ቦታ ዕልም መስጠት ጀመረና ሰይድና ማሊክ ብን አነስ መጡ፣ አልጻፉም። በሶስተኛ አመት አዩብ ስክቲያን መጣ፣ ዕልሙ ጀመረ፣ አለቀሰ፣ ሰውም አለቀሰ። ኢማም ማሊክ መጽሐፍ ጀመረ። ለብትሁ የብኪ ወረአይቱ ፊ ወጅህ ኹሹ ሊላህ ስብሓነ ወተዓላ። መስፈሪያው አይታችኋል። እኔ ባለፈው ሁለት አመት በፊቱ እኔ ያልበራልኝ ነበር፣ ያልተገለጸልኝ ነበር። ዕልሙ በጣም ጣፋጭ ነው፣ ግሩም ነው፣ በጣም ጥሩ ነው። ግን ስላላለቀሰ በወጅሁ የኹሹዕ ምልክት አላየሁም። አሁን ግን በጣም ትልቅ ኹሹዕ ስላገኘሁ ከሱ የወጣ ቃል እጽፈዋለሁ ብሎ ጻፈው ማለት ነው። ሀዛ አዩብ ስክቲያኒ። አዩብ ስክቲያኒ ሀዛ አንድ ቀን አንዱ እንትን ነው፣ የሐጅ ቀን ነው። አምስት ሰዎች ሆነው አምስተኛው እሱ ነው። አዩብ ስክቲያኒ ከዒራቅ ወደ ሐጅ ወደ መካ ሲመጡ በመንገድ አምስታቸው ውሃ ኸላስ አለቀባቸው። ውሃ ደግሞ በከተማ አይደለም በበረሃ አይደለም እልም ያለ ምድረ በዳ ነው። 100 ኪሎ ሜትር ወደ ቀኝ አንዲት ቅጠል የለችም፣ ውሃ የለም። አምስቱም ውሃ አጡ፣ የሚጠጡት ነገር አጡ። በቃ ለሞት እጅ ሰጡ፣ ለሞት ማለት ነው። ሰውሩ እና አሁን እናንተ በአንዳ በኖርዌይ በእንግሊዝ ሀገር በአሜሪካ በካናዳ ቁጭ ብለህ ይህ ነገር አይገባህም። ላኪን ና እና በዚህ አረብ ሀገሮች ያኒ 1000 ኪሎ ሜትር ማታገኝበት አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደ ባለፈው ሳምንት እንዳልሳሳት እኮ ነው ኡስታዝ፣ ይሰሙኛል? አሰላሙ አለይኩም። ፍሪዝ አደረገባቸው። ሱብሃንአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ይሰሙኛል ወይ? اوكي يا جماعه الخير من النادر فريز ادرغاچو فريز نو يهونوت ان شاء الله انقدي اسكلقلا سختياني اناجر نبر ايوب السختياني امس سوچ هونو كعراق ود مكه ود حج سيهدو بمنجد بمولو صحراء سلهوني اهون ما يسمام اندي ام نبيل ايسمام ايشي ام محمد ايسمام انغدي كاني نو كنسو نو شجر وندموش يسمال اش لقطن انغدي انا كعراق ود مكه الحج لمارق سيمطو امس سوتش امسنياو سيدنا ايوب السختيان نبرنا وها علقباچو اني يالكواچو እናንተ አሁን በካናዳ ወላ በኖርዌይ ወላ በእንግሊዝ ሀገር ወላ በስዊድን ተቀምጣችሁ የሰህራ እና የእንትኑ የምድረ ባዳ እንትኑ አታቁም። ግን ወደ አረብ ሀገሮች ነው እስቲ ወደ እዚህ ጋልፍ ስቴትስ ነው። 1000 ኪሎ ሜትር ቅጠል የሌለበት ቦታ ታገኛለህ በሙሉ ምድረ ባዳ። አሸዋ ብቻ ነው። እዚህ ላይ ውሃ ሲያልቅብህ ሞትክ ማለት ነው። እና እነዚህ አምስት ውሃ አለቀባቸው እና በጣም ለሞት እጅ ሲሰጡ በመጨረሻ ድክም ሲላቸው ምን አሉ? ያ አዩብ አዩብ አዩብ ስክትያኒ ዱዓው አላህ እንደሚቀበልለት ያቃሉ። እነዚህ አራት ያ አዩብ አሉት፣ እባክህ ዱዓ አርግና አላህ ስብሃነ ወተዓላ ውሃ እንዲሰጠን አሉት። እምቢ አለ። ለምን እምቢ አለ? ምክንያቱም ዱዓ አርጎ አላህ ውሃ ከሰጣቸው እነዚህ ሰዎች ነገ አዩብ ስክትያን እኮ ወሊ ምን አውሊያ አላህ ነው፣ ዱዓ አድርጎ እኮ ውሃ መጣ አይሰማም። አሁንም ምን ላድርግ እንዲህ ፍላጎታችን አይሰማም። ረባካችሁ ሁሉ ይሰማል እያለ እንግዲህ የእናንተ ችግር ነው። ደርሶ አትበጥብጡት ባካችሁ። የማይሰማ ከሆነ ሁላችሁም አይሰማም በሉኝ፣ ቀጥሉ። ይሰማል 100% ኸላስ። እና አዩብ ስክትያኔ ዱዓ አላደርግም አላቸው። ምክንያቱም ነገ ወደ መካ ሄደው ወደ ኢራቅ ሲመለሱ አዩብ ስክትያን እኮ ሙስተጃበ ዳዕዋ ዱዓ ነውና ዱዓ አድርጎ ውሃ መጣ ሲሉ በጣም እሱ ራሱን መቆጣጠር አይችልም። ከዛ በቃ ሊሞቱ ሲፈልጉ በጣም መጨረሻ ሲደርሱ ሰበሰባቸውና እኔ ዱዓ አደርጋለሁ ግን አንድ ሸርጥ አለኝ። ምንድን ነው? ስንመለስ አዩብ ስክትያኔ ዱዓ አድርጎ ውሃ አምጥቶ እንዳትሉ ማሉልኝ፣ ቃል ግቡልኝ አለ። ቃል ገቡ። ትንሽ አምስት ሜትር ወደ ከነሱ ራቅ ብሎ ዱዓ አደረገ። ያ ረብ አግትና፣ ያ ረብ ያ ረብ፣ አንተ ወልዩና፣ አንተ ረቡና፣ ከይፍ ነሙት ምናምን ሲል በእግሩ ላይ አንድ እግሩ እንዳከከ ተሰማው። በቃ እንደዚህ ጎንበስ ብሎ መሬቱን ሲነካ ሲነካ ሲነካ ሲነካ ውሃ ፈለቀ ማለት ነው። ጠጡ፣ ታጠቡ፣ ውዱ አደረጉ፣ ግርባቸው መሉ፣ ቂጣቸው እናንት ዳቧቸው ዳቦ ምናምን እንጀራም ሁሉ ጋገሩ፣ ምግባቸው ሰሩ፣ በሉ፣ ጠጡ፣ ውሃ ሞልተው እንደገና ተጓዙ ማለት ነው። አዩብ ስክትያኔ ዱዓ ያደረበ እና ካነ ምን አውልያ ኢላህ ወካነ ምን ዑለማ ወካነ ምን አህል ሱና ወልጀማዓ። ይህ ሰውየው ምን አለ? ሬሳውን ሲያጥ አላጥበውም፣ ምክንያቱም ይህ ሰው ከአንድ ሙብተድዕ የሆነው ሰው ሲሄድ ስላየሁት አለ። ኸላስ ኦኬ። ወአዩብ ሀዛ እንግዲህ እስቲ እንቀጥል አሁን። ወአዕዘሙ ልሙኻለፋ ልልሙብተድዕ ምን አሉ ዑለማዎቹ? ለአንድ ሙብተድዕ ወይም ሙብተዲዓ የሆኑ ሰዎች አማን ሁለት ሁለት ሰጠህ አይሰማም። እና ትልቅ ሙብተድዓ እነሱን ለማሸነፍና ምናምን ከፈለግ ካሉ አተመስክ ቢሱና ሱናን ይዘህ ቀጥል። እነሱ ሱናውን ሲያዩ አትጨቃጨቅ ከእነሱ ጋር ብዙ አትናገር። ሱናውን ይዘህ ተጓዝና እነሱ ልክ ቅጠል እንደሚቃጠለው የዛፍ ቅጠል እርር እንደሚለው እንደዚህ በቃ ራሳቸው ወደ ሱና ሊመጡ ነው አሉ። ጠይብ አተውሒድ አልሚሳሊ ብጤ የሌለው ወደር የሌለው ተውሒድ አሉ። አንተህጁር ሽርክ ወልኩፍር ወልኒፋቅ ወልቢድዓ እነዚህ አምስት ነገሮች ሽርክ፣ ኩፍር፣ ኒፋቅና ቢድዓ እነዚህ አራት ነገሮች ከነዚህ መራቅ ያለብህ ቀውለን በቃልህ ጽድት ያለ ቃል መሆን አለበት ተውሂድ ሽርክ የሌለው። ወፊዕለን ተግባርህ ድርጊትህ በሙሉ ከሽርክ የራቀ መሆን አለበት። ወዓቂደተን እምነትህ ከሽርክ የራቀ መሆን አለበት። ወልፊራሩ ምን ላ በእሰ ብሂ ሐታ ላ ተቃዓ ፊ ለዚ በእሰ ብሂ ይህን ነገር ቶሎ አይገባችሁም። አንድ ሰው አርአያ የሆነ ተውሂድ እንዲኖረው ከተፈለገ ይህ እኮ ምንም አይደለም ደህና ነው ከሚባለው ርቆ ወደዛ ምንም ነገር እንከን የሌለው ተውሂድ መግባት ነው። እንግዲህ ይህ ነገር ጥሩ አማርኛ ያለው ግለጸው። አልፊራር መሸሽ ማለት ነው። ከዚህ መራቅ ከምን ትርቃለ? ምን ላ በእሰ ብሂ ምን ላ በእሰ ብሂ ያኒ ደህና ነው ይህ ሽርክ እኳ አይደለም ይህ ነገር እስከዛም ድረስ ሽርክ አይደለም ከሚባለውም መራቅ አለብህ ለምን ሐታ ላ ተቃዕ ፊ ለዚ በእሰ ብሂ ከዚህ ከራቅ ካንተ ወደዛ ሽርክ የተባለው ትንሽ ሽርክ የተባለው ወደዛ ልትገባ ነው ሽርክ ሰቂር የተባለው ደግሞ ከገባ ወደ ሽርክ ከቢር ልትገባ ነው ከኔ ጋር ያላችሁ ወንድሞች ሶስት ነገሮች ናቸው ይህ እኮ ምንም አይደለም ሽርክ እኮ አይደለም ከሚባለው ራቅ ሽርክ አይደለም ኳሉ ብለህ ዝፍቅ ካልከዛ ወደዛ ትንሽ ሽርክ የሚባለው ጠጋ ልትል ነው ወደዛ ጠጋ ካልክ ደግሞ እንደገና ደግሞ ወደ ትልቁ ሽርክ ልትገባ ነው ስለዚህ አተውሂድ አልሚሳሊ አሁን በገለጽኩት ይከናወናል ተግባባን ወንድሞች ወደር የሌለው እንከን የሌለው አላህ የሚቀበለው ብጤ የሌለው ጽድት ያለ ንጹህ ተውሂድ ይዘህ ወደ ቀብር ለመግባት ከፈለግ አሁን የገለጽኩት ነገር ስታደርግ ነው እንላለን እሺ ወደ ሁለተኛው ልውሰዳችሁ አሰላቱ አልሚሳሊያ ሰላታችንስ ብጤ የሌላት ልትሆን ምን ስናደርግ ነው قال العلماء أكبر قياس تلقوا مسفريالو للصلاة المثالية قوله تعالى إن الصلاة تنهى عن الفحشاء والمنكر صلاة تككلن يو صلاة كوانج الله ميودات صلاة كسجدك فحشاء منكر تدرق حرام مكروه منامن متفوسرة الله مي اسكوت انا غير اتدرق እንዴት አላደርግም ሰላቱ ትከለክልሃለች አጂባ አይዋ አላህ ይዋሽም ኢና አለ ኢና ደግሞ ታቃላችሁ حرف التوكيد የማረጋገጫ ቃል ነው ኢና الصلاه ሰላቱ እኮ አለ አላህ ኮኑ ሚለው እኔ አይደለሁም ተንሃ ትከለክልሃለች عن الفحشاء ከመጥፎ መጥፎ ነገሮች እንደ ዚና እንደ ሪባ እንደ ረሽዋ እንደ ሰው መግደል እንደ ብልግና والمنكر منكر يتبالوه كهلو تكلك الحلج قن صلاة ومن هنا اللبت صلاة أبنتي هنا تشو أرآية هنا تشو بتقيل الله صلاة هنا تشو يه مجمرة مسفرية تشيني نو هنا التانية إذا لم تنهك الصلاة عن الفحشاء والمنكر والمعاصي صلاة كزي متفو متفو نقر كالكلك لشي حك جلدك قودهن إكاكي لالو من ما يتنو ራስህን ጠርጥር ራስህን በጠርጣሪ ያስገባል هناك خلل عند قدلت على بله بزي عينت وسانه وسن ليش لان الله لا يتكلم ما لا يكون يلهله ነገር አይ አይናገርም الله ያለው ነገር ነው የተናገረው ምንድነው ያለው ነገር ሰላት ትክክል ከሆነች ከመጥፎ ነገር ትከለከልሃለች ስላለ አንተ ከመጥፎ ነገር ካልተከለከልክ ሰላትህ አንድ እንከን አንድ ጉድለት አላት سلامي ثالية دلتشم والإنسان يقيس أعماله خيرها وشرها جميلها ورديئها بصلاته أنت هل عبادة متادرقو ترونو مدفونو مهاكلن يانو تريبل اكس نو very nice نو very good نو excellent نو لما كفر لك ينتن صلاة ملكت لأن الصلاة إذا صلحت استقام الانسان حسب نقاء صلاته عند صلاته صدات سويو يصدال صلاته قشاشا نجر كالو يسويو تكبار قشاشا ينوربتال وذلك لقوله تعالى ان الصلاه تنهى عن الفحشاء والمنكر هنا التانية قال سبحانه وتعالى ان الانسان خلق هلوعا يسولجه لجزيه يعني فرينو يعني بمن يوم يمدنقت انا بتقام تن فزازا يميهون بهول نقر يمدنقت سو يسو اللي جنو عليه اذا مسه الشر جزوعة مدفو نقر عدقا كقت امبت عند مدفو نقر كقت امبت بكا لك اند من خلاص يفرال يالاكسال ووو يلال بات انكتا كتال واذا مسه الخير يهن شر الله انستو ترو كستو هابت تينا جنزب من كستو منوعه صدقه ست السطم زكاه اوطى الله اعلى وطى ሐጅ አድርግ፣ ኧረ ገንዘብ የለኝም። ዑምራ ለምን አታረግም? ቀስ ብለን እናደርጋለን። ይህ ጥሩ ነገር ሲሰጠው ነው። አላህ ስብሐ ወተዓላ ምን አለ? ከነዚህ ሁለት ጠባዮች ባህሪዎች በጣም መጥፎ ባህሪ ናቸው። አላህ በችግር ሲያወድቀ ታለቅሳለህ፣ አላህ አላህ አላህ አላህ አላህ ትላለህ፣ አላህን ትፈልጋለህ። ጥሩ ነገር ሲሰጠህ አላህ ደግሞ አላህን ትክዳለህ። መጥፎ መጥፎ ናቸው እነዚህ። ከነዚህ ለመከላከል ከተፈለገ ቀጥሎ ያለው አያ ምን አለ አላህ ስብሐ ወተዓላ? ኢላ አልሙሰሊን። ተመልከቱ፣ ኢነ ልኢንሳነ ኹሊቀ ሀሉዓ ኢዛ መሰሁ ሸሩ ጀዙዓ ወኢዛ መሰሁ ልኸይሩ መኑዓ ኢላ ልሙሰሊን አለዚነ ሁም አላ ሰላትህም ዳኢሙን። ኢዘን አልኢንሳን አለዚ ሰላቱ መርድየቱን ሊላህ፣ አላህ የሚወዳት ሰላት ከሰገደ አንድ ሰው መቅቡለቱን ዒንደሁ ስብሓነ ወተዓላ ላ የፍዛዕ። ሰው ሲፈራ እሱ አይፈራም። ሰው በሰው ላይ ሲጠጋ እሱ በአላህ ብቻ ነው የሚጠጋው። ላ የኻፉ ፊነዋዝል፣ ችግር ሲመጣ፣ በረዶ ሲመጣ፣ እሳት ሲመጣ፣ ጠላት ሲመጣ፣ እስር ቤት ሲመጣ አይፈራም። በል ዳኢመን ዩእሚኑ ቢልቀዳኢ ወልቀደር ወተጅድሁ ثابታን ሹጃዓን ሙጥመኢነን። ሰላት የሚሰግድ ሰው ሰላቱ ጽድት ያለ ሰላት ከሆነች ከሚፈሩ ሰው አይፈራ፣ ከሚንቀጠቀጡ ሰው አይንቀጠቀጥም። ሁል ጊዜ እርጋታ ያለው ኑሮ ይኖራል። ጠይብ፣ ሌላ አልቁርአን ዋድሕ ያ ጀማዓ። ኢላ ልሙሰሊን ስል ግልጽ ነው ነገሩ። ላኪን የእኔ ሰላትና ያንተ ሰላት ማለቱ አይደለም። አላህ የነዛ ጥሩ ስራ የሚሰግዱ ሰዎች ጥሩ ሰላት የሚሰግዱ የነሱ ነው። ثم قال سبحانه وتعالى بل الى ايه من عليه رجال اي سوچ አሉ عليه رجال لا تلهيهم تجاره ولا بيع عن ذكر الله واقام الصلاه وايتاء الزكاه እነዛ ሰላት የሚሰግዱ ንግድ ምናምን የማይታልላቸው ወላ ምን ፈለጉን ያዱና በልጭልጭ ነገር የማይታልላቸው ከሰላት ማንም ነገር መጥቶ ያኒ የማይወስዳቸው የማያወጣቸው ሰዎች የኻፉን። ለምንድን ነው እንደዚህ የሆኑ በሰላት ቀጥ ያሉ ሰዎች ለምንድን ነው? ሊአነሁም የኻፉነ የውመን ተተቀለቡ ፊህ ልቁሉብ ወልአብሳር። ከኔ ጋላቸው ወንድሞች፣ ጥሩ ሰላት የሚሰግድ አብነት የሆነችው አርአያ የሆነችው ሰላት የሚሰግድ ማን ነው? ሀኡላ የኻፉነ የውመን ተተቀለቡ ፊህ ልቁሉብ ወልአብሳር። ነገ የውም አልቅያማ ቀልባችን ግልብጥብጥብጥብጥ ብሎ በቃ የሚያስፈራ ሁኔታ የቅያማ ቀን የሚፈሩ ሰዎች እነሱ ናቸው ጥሩ ሰላት የሚሰግዱ። ቁልፉ ተገኘ አልተገኘም? ወንድሞች ተገኘ እንጂ ቁልፉ። የእኛ ሰላት ለምንድነች ጎደሎ የሆነችው? በእውነት በእውነት መቶ በመቶ የአኼራን እምነት የለንም። በአኼራ የሚከሰተው የጀሃነብና ውቁፍ በይነ የድላህ 50,000 ዓመት እዛ ፀሐይ በአረታችን ወርዳ ላባችን የሚያጥለቅልቅ ሁሉ የምታምን ከሆነ ሰላትዋ አርአያ የሆነችው ሰላት ነው የምትሰግደው ይላል። ፈሂምና ምን ሀዚህ ልአያ፣ ከዚህ አያ ምንድ ነው የተረዳ ነው? አነ ልኢንሳን ላ ዩሰሊ ዓደተን። አንድ ሰው ያኒ ባህላዊ ሆኖ ልምድ ሆኖ መስገድ የለበትም። ያኒ ኸላስ ለመደ እኮ አምስት ወቅት በመስጊድ እንደሚሰግድ ለምደዋል። ኸላስ ሰውነቱ ለምደዋል። ላ ሐታ ቃለ ልዑለማ አጅር ፈልጎም ብቻ መስገድ የለበትም አሉ። ሰላት ከሰገድኩ አላህ ብዙ አጅር ይሰጠኛል ብሎ ብቻ መስገድም የለበትም። ጠይ ምን ሊስገድ ከሱ ጭምር? ዩሰሊ ኸውፈን ሚን አላሂ ወሐውለ አልቅያማ። የቅያማ ቀን ማለት ምን ማለታቸው ነው ዑለማ? ጀናን ብቻ አስታውሰህ አትስገድ። አኼራ ጀና ብቻ አይደለም ያለው፣ ጀሀንብም አለ። ናም በእሳት መቃጠል አለ፣ በፀሐይ መቃጠል አለ፣ ሲራጥ የሚባል አለ። ከነዚህ ፈርተህ ጀናን በጉጉት ጠብቀህ በሁለቱም መስገድ አለብህ ይላል። በሁለቱም ከሰገድክ ብቻ ነው ሰላትህ አርአያ የምትሆነው ሚሳሊያ የምትሆነው። ሌላ መስፈሪያ ሰሓባዎች ምን ይሉ ነበር? ሰሊ ሰላት አልሙወዳዕ። አንተ ሰውዬ ስትሰግድ ይህ መጨረሻ ሰላቴ ነህ ሰላቴ ነች ብለህ ስገድ። ይህ ሰላት ከዚህ በላይ አሰግድም ካሁን በኋላ እድሜ ኸላስ ምን አሳወቀኝ? እስከ ነገ ወዲህ እስከ ነገ ድረስ እቆያለሁ አልቀይም። አታቅም አንተ። ስለዚህ የመጨረሻ ሰላቴ ነው ብለህ ስትሰግድ እንዴት እንደምታሳምራት እንዴት አድርገህ እንደምታስውባት ታውቃለህ አንተ። ላኪን እንደ ልምድ በቃ ዝም ብለህ ትሰግዳለህ፣ ሰላቱ ሚሳሊያ ሊሆን አይችልም። ይህ ሁሉ ያልኩት በአንድ ነገር ይጠቃልላል ወንድሞች። አሁን ስለ ሰላት የአያዎቹ የአላህ አያ የሰሓባዎቹ ንግግር ምሳሌዎች ምናምን ሁሉ ያመጣሁት በአንድ የነቢያችን ሐዲስ ይጠቃልላል። ሐዲሱ ምን ይላል? ሰሉ ከማ ረአይቱሙኒ ኡሰሊ። እንግዲህ አሰላቱ ልሚሳሊያ ወደር የሌላት ብጤ የሌላት ሰላት በዚህ ሐዲስ መሰረት ስትሰገድ ነው። ሐዲሱ ምን ይላል? ሰሉ ከማ ረአይቱሙኒ ኡሰሊ። ነቢያችን ምን አሉ? አሰጋገዴን አይታችሁ ስገዱ። እኔ የቪዲዮ ካሴት አለኝ፣ የቪዲዮ ካሴት የሲዲ በሲዲ አለኝ፣ በካሴት የቴፕ ሪኮርድ ካሴትም አለ። ይህን አርእስት የያዘ ሰሉ ከማ ረአይቱሙኒ ኡሰሊ በአፍሪካ ቲቪ አለ፣ በዩቲዩብ አለ። በፈለጋችሁት ነገር ይህን አርእስት ተከትላችሁ የሼክ ኢብራሂም ካሴት ስሙና ሰሉ ከማ ረአይቱሙኒ ኡሰሊ። ያ 9 ሰዓት ነው፣ በትግርኛ 9 ሰዓት ነው፣ በአማርኛ 6 ሰዓት ነው። ስለ ሰላት ብቻ የምናገረው እና አብነት የሆነችው ወይም አርአያ የሆነችው ወይም ደግሞ ሚሳሊያ የሆነችው ሰላት ለመስገድ ከተፈለገ ሰሉ ከማ ረአይቱሙኒ ኡሰሊ ተከተሉ። እሺ አሰላቱ ልሚሳሊያ ተብዳ ቢሀይአት ልሙሰሊ። ሰላት ሚሳሊያ በሚሰግደው ሰው ቅርጽ ነው የምትጀምረው። ምንድን ነው ቅርጹ? ያኒ ሁኔታ ማለት ነው። በሚሰግደው ሰው ሁኔታ በሱ ነው የምትጀምረው። ዳኽልየን ወኻሪጅየን፣ በውስጥ ልቡ ያለና በውጭ በተግባር የሚያደርገው በሁለቱም። ሰላት ሚሳሊያ በሁለቱም ይጀመራል። ምን ማለት ነው? ያኒ ተኩኑ ዓቂደቱህ ሰሊማ። መጀመሪያ በውስጥ ልቡ ከሽርክና ከኩፍር ከኒፋቅ ከመጠራጠር ከቢድዓ ከሁሉ ጽድት ያለ ልብ ካለው ሰላቱ ትክክል ይመጣል። ሁለተኛ የኩኑ ሙራቢጠን ሊሰላት። ሁለተኛ ደግሞ ሁል ጊዜ ልቡ ከሰላት ጋር የተያያዘ ሲሆን የቁሉ ነቢ ስ ሰለም አላ አዱሉኩም አላ ማ የምሑ ላሁ ብሂ አልኸጣያ፣ ወንጀላችሁን የሚታጠብላችሁ ነገር ልንገራችሁ። ወየርፈዑ ብሂ ደረጃት፣ ያንተን ደረጃ ከፍ የሚልበት ነገር ልንገርህ። ቃሉ በላ ያ ረሱሉ ላህ ንገረን። ቃል እስባግ ልውዱ አለ ልመካርህ፣ ያኒ በጣም በምትጠላው ጊዜ ውዱ ስታረግ፣ ብርድ ባለበት ጊዜ ለምሳሌ ተነስተህ በቀዝቃዛ ውሃ ውዱእ ስታረግ፣ ከሚስትህ ጋር ግንኙነት አድርገህ ሌሊት ተነስተህ በቀዝቃዛ ውሃ ሰውነትህ ስትታጠብ። ያኒ በቀዝቃዛ ውሃ ታጠብ ማለት አይደለም፣ ሙቅ ውሃ ስለሌለ በቃ ምንም እንትን የለህም፣ በቀዝቃዛ ውሃ ገላህን ታጥበህ። ወከትረት ልኹጣ ኢለል መሳጅድ፣ ደሞ አንተ ወንድ ከሆንክ ወደ መስጅድ በየቀኑ በየሰላቱ በየደቂቃው በየሰዓቱ ትሄዳለህ ትጠብቃለህ። ያኒ ለምሳሌ ዙሁር ከሰገድክ በጣም ፍቅር ይዘሃል። አስር መቼ ነው የሚመጣው? አስር መቼ ነው የሚመጣው ብለህ ትጠብቃለህ በልብህ። ፈዛሊኩም ሪባጥ ፈዛሊኩም ሪባጥ አሉ ነቢያችን። አሁን የተጠቀሱት ነገር ካደረግ ካሉ ሪባጥ ማለት እሱ ነው። ራስህ ከአላህ ጋር ያሰርክ ከዒባዳ ጋር ያሰርከው ሰው አንተ ነህ። ያኒ ምን ማለት ነው? ሰላ ሚሳሊያ የምትሰግደው አንተ ነህ። ምን ያደረገ ነው ወንድሞች? እስባቅ ልውዱእ አለ ልመካረህ፣ وكثرة الخطأ إلى المساجد وانتظار الصلاة بعد الصلاة زور سجده لت بلا تنينا ستي لجي أذانا لي العالم دي أذانا لي رهي من دنو تولو بلو أذنو كوزاري سيهون أذانو بقوقوت زقي توالي يالك ستبقونو إشي يه بوست لبي هاللو مكستي هاللبت نقرو خارجيا بكلبه شدمو بأكالته يميهون نقر دمو هيئة المصلي ضروري جدا يسويه ويمسكده سوء أقوام بيكتشرو ويم وبتو قبل بابسو ملابسو نظافتك يعني بتقام صداتو رائحة فمك يأفهن جانا ترن داينو رو تروشتو يمشت أفهكو هوني وليس كما يفعلوا بعض الشباب عندان دون دموش عندما يدرقوا سيهون من يدرقوا له عندان دون دموش يصلون ببيجامة نام عليها ليالي سنت ليليت يتنيابت بيجامة بزا بيجامة أرقو مسجد متانا يسجدان بيجامة كونو والله لو قلت له أن يذهب بالبيجامة إلى عمله ودسرا بيته بزي بيجامة حيد بتلو أي كبلن بجامانو وده مسجد أمتوغن الله زندي قوم بطال يسلامي ثاليانيش أدلتشم عندهم بسلا يكال لدي ياشوفانو وبعض النساء وده سيتوش دوم ونهيد يا الله ونثقنوي يصلين بملابس المطبخ يما ديا بيت نوم تلوت كيشن يا كيشن لباس أمستكن سدستكن كسواقا يوكو أيه بشن كورتي يتاج مالكي أدلم بنات شنكورت يتزفك با من البلاتشو يكيشن تقرن النامنا من بزا يتدبال لك تمام بملابس المطبخ ببصله وثومه ومرقه وعدسه وبصله كله يتشمال لك لبس هارك تسجدان لك ولا ترضى والله لا ترضى أن تواجه صديقاتها بنفس الملابس يهن لبس أرجش كقدرني تشجع وده سر جوتش بترات تموت على شنجي يهن لبس أرجع وده قدرني شوات تهدم ولكن يهن لبس لبس أم تهدبت بهولة بوتها بتشانو ترضى أن تقابل الله الله زند قوما مسجد بزي إذا شمال لك اللبس تود عليك وترضى أن تقابل زوجها التعبان بتلك الملابس السيئة يا بالوا دمو سنت تناغرون بيالتشو بزي لبس ود بالوانا ود سلات بيشانو متودونجي والله عند متر كبيت وتش هند لبسي بالثلاثات تنتناتل ان واجب يمي هونو سلات ستغبا دبس لبس ملبس شتو مارك من مارك كز وندو من دزي ونديوم كباليو ستغناي ويم دو مسو كميستو سيغناي the best lips the best شتونا منامن مارغ نو يالبت كن انصار نو نغرو عندو من السلف الصالح من معرفتو سلف الصالح وندموج كصحابنا كتابعين معناتنو كل غزي من نغراچو نو اي نغر بتام سلمي يودات نو من دغاغمات ينچ نغر عندو كنزا سلف يتبالو سوتش عند كبا باند شي بربزا غزي تملكتو عند شي درهم مالت بنبياتشن صلى الله عليه وسلم غزي بتابعين عند شي مالت اهون 10 مليون منامن مالتنو كروماويان اگر يمطاچو كبا نبرچ فيري بيوتيفول يهونوچونا سو ياسدنقچ كبا باند شي بر غزاتنا بيتو باند غدغدا لا ينطلطلاتال ايلبساتن نغوس متطوال بيروت امير المؤمنين متطوات بيروت تلالق سويت تسبسبوال بيلوت اياوطاتم ايلبساتم ودا سلات بيتشا سيغبا ياتشن لبس يلبسال شتو يقبال ياتشن لبس يلبسال كاباو يلبسال عند كان طيقوت من قالوت لمن دنا انت ين شيبر شيه بشيبر غزا نغوسو سيمتا اميرو سيمتا من اتلبسوم كان يقول هذا اللباس العظيم للعظيم تلقو لتلقو نمي ستو وهذا اللباس العظيم للإله العظيم تلقونا ودي هنا ولبسكو ود لهنا وتلقوا جيتاتشن للسويتش من يتقبوا إلى هذه هي الصلاة مثالية وندموش. ثم الاهتمام بسنن الصلوات سنن أننا نشوف سنة بزو جلا إلى له سلا صلاة مثالية للتون كفر لقاتشو بسرات وسط إيهن بسرات وج إيهن سنة مبالو بنكأتنا بمسان اسمته يلبهم تمام فرائض هل تموالنا سنة مستحب يتوددنا سنة يتبالو نقر تأفي متهل نقر متو يلبهم صلاة مثالية لمهون كفر لقيت. ثم الاجتهاد أن يجعل قلبه خاشعا مع الله ما دام هو في الصلاة دمو بصلاة وستسكال له درس لبه بأ الله تساسره بأ الله بيتشا ماسب بمتكرا وقرآن ماسب بصلاة بيتشا ماسب متقرى لبه أي تشالم قن بزا متقرى لبه. سوستنيا وأن يبكي في الصلاة أو يتباكى بصلاة وست قرآن يكرى كتشالي يالكسال كالتشالي دمو لمالك أسبلو يعني من إلى لمكرال ليلة وأن يحفظ ما استطاع من القرآن سبحان الله العظيم صلاة مثالية لمهن كفلك صلاته بتشالمة بزو آياته كقرآن حفظ حتى لا يصلي كما يفعل كثير من الناس هم بزو سوش يميادر قد يصلون طول حياتهم بقول أعوذ برب الفلق قل أعوذ برب الناس قل هو الله أحد تبت يدا إذا جاء قفا بالإسكالم ترى حياته كله 40 سنة يصلي بصغار الصور بمعوذتين قل والله إذا جاء قل يا الكافر من آمن بالزيد جاي سجدان كأنه لم ينزل من الله قرآن إلا هذه الصور دزينه من أسلو نظره ليلة دمو قص صلاتك بمن قال عند سو مثال الاستاتشو بزوج زينو يستاتشو تي سويو بزيه سو يانتن صلاة كمبير كادرك صلاة مثالية للسجدنو بني صلاة النابة أبو آني صلاة النابة بحر الإسلام ولا بشيخ فلان بشيخ علان بنسو كمبير كادرك هاتيان تسلاقن زيرو نمت قباو بما نقري لا ودادرات تملكتو سويو صحابينو ادميو زيتنا أمس أمتنو قوداو تيج أماد دوال أرجيتوال خلاص يلن أنتها سننسا هلت سو دقفتنا من نساو يمي بلاو مقب ترسي اللوم الناس يبلا من دونو مي بلاو يعني بوها على سلسو اندزي يهسان مقب نو مي بلاو مكناتهم ترسي اللوم أرجيتوال من على عندكن متانا بلو على كاسي منو بيتاي منو ودمي سيلوت يقولاتشو اتنتي اندكمي هلناي اندكمي باند ركعة سورة البقرة بيتشام مقرات جمر كويلال ودموش ازيه لاكم يقر مالكو ونت ونت يجي درس بيتشات بك انا لتزاري يالك سنة اوو بلو يالك سال من هنا سيلوت اللي ناين دكموال سونتين دكموال بعند ركعة سورة البقرة بتشاك أرجع وده هو الثانية وركعة وردان له جود كذا قد جود نويلان مني كرهنا برمارتنا إنهن جهور الله قرآن بمولي كرهنا بره هو الثركعة ممكن ما هو نشلان أهون جن سلدك كمي الله أكبر بلو الحمد كرت سورة البقرة كذا هلا وده ركوع إن السنة بولة الثانية وركعة آل عمران يوردنا لتركع سجدة نزي هذا الرجل اللي ثم بقوله بعند ركع سورة البقرة بتشامك راح جمر كدكم كويلان يعني صلاة كذي صلاة كودا دركات صلاة مثاليات ولا ليش لكن عند سوم توت أنت ناكو أرترك عنه كيسد يسجد كل صلاة الليل ليلاس أرى بمدينة هجة ولا ترك عب الزروضة كتقدر يسجد كتكم ليلة صلاة الضحى عند سمت هون ونيال هون بتأم سمنت ركعة نمسك دو يميلوا سوتش እነዚህን ከተከተልክ ሰላም ኢታሊያ የለህም። طيب ليلى قص صلاتك بصلاة زرارة. زرارة مبالو بعراق بتلقو مسجد كوفة مبالو كتما إمام مسجد نبرونو درونو انجري نا صلاة الفجر سي السجد إمام هنو أول ركعة يا أيها المدثر قرر كزوها لا يتدرسه فإذا نقر في الناقور فذلك يومئذ يوم عسير على الكافرين غير يسير. بزي آياسي درس ودك سي كسك قصوت موت كذاك الطلع اللو مأموم متانا سلاثون كمل سلاثون بقى السجداتشو سويو بي كسك قصوت كذي ألم بموت لي ما أنه يقدلو. فإذا نقر في الناقور فذلك يوم يومئذ يوم عسير على الكافرين غير يسير. هيتشن آية دقت قلبه وقتلته صلاته بزي صلاة أول أدرات مثالية للتهون. الصلاة المثالية يا إخوة أن تطمئن في كل حركة الصلاة بهل صلاة كسكاسة رقا قبله بطمئنان عند السجدنو في فرائضها وسننها وواجباتها ومستحباتها فرض صلاة بتشا سهون بهل صلاة رقا بالله مسجد صلاة ود مثالية ليانسات الشلال. طيب الصلاة المثالية واندموش ألا تفوت الرجل تكبيرة الإحرام في المسجد واندي هنا سو واندوش مجمّر يا تكبيرة الإحرام الله أكبر عند التالفو أسفل لقم بمسجد أمست وقت بمسجد مجمّر يا إمامه الله أكبر سلك السقاء الله أكبر مالك صلاة مثالية. وللنساء ستوتشو دمو أن يصلين في بيوتهن لبيتها تشون لسقدو دمو صلاة مثالية تشو السنو. الصلاة المثالية واندموش إنه توتش أن تنتظر بشوق وشغف للصلاة التي تلي بعد صلاة الفريضة هذه زهور سجده بقى عند سو عند لجن يا فكرال بتقام سيا فكرات سوادات ابد بد بد بد بد سيل أهنا قنياتنا سامات تقنانيو توايايونا الشنقن نقنان بلا ستهد اسكنقه كواكبت سيكوتر يادرال ميشنون طواتي ميهونو ارى ليلتو رزمي ارى كانو لمن رزمي متاتوتو كانو ليلتو كو رزمي لمن يتشن لج كسواقا لمن قنان يتفلقان انت دومو زهور ساقده اسكا عسر اندزي اينا تقوقوت فكر متبك سينور هنو. اوكي طيب الصلاة المثالية أن تكون قرة عين لك يا عينه ما رفيا صلاة ستهنو صلاة مثالية مبالو لمسالي بيتفل قرل تاله دسي لحال بزو قنزب تاله دسي لحال ترو كتما تاله دسي لحال ترو أبابانا قردن تاله دسي لحال لجوش ستاي ستسماتشو دسي لحال يمتودات ميس ستات دسي لحال كهلو قن يبلت أدس يمت له صلاة وست قبانه. يقول النبي صلى الله عليه وسلم سل راسا شو سنقروا وجعلت قرة عين لي في الصلاة وجعلت قرة عين في الصلاة أيوم دمو وجعلت الصلاة قرة عين لي صلاة يني يا عين ما رفيا هون تشارو نبياتش الشي. الصلاة المثالية أن نقول أرحنا بها يا بلال لمؤذنو باك باك شنكلات انت بتأبت اكو حساب يدني حساب بالزبن اذانا رقستي تنش عند النرف راح عند الناقين اسكمتل كدرسك انت يانت صلاة صلاة مثالية يانج وليس اريحنا منها لا اريحنا بها ليونتو من النو يا مؤذن اذانا رقستي ودى صلاة النقبانا دس اندلن بجوجوت صلاتني يتبك النو انجي اريحنا منها باك تلو اذا اذان ارق باك سجدن دنهد صلاتكو بتام كبدن نعم بتغرنيا مطفو مثالي عليه በጣም ግማታም የሆነ ምሳሌ ነው በትግርኛ ምን ይላል አልዒሻ ዘሰገደን ሐማቱ ዘቀበረን ድቂሱ ሐድር ይለው አማቹ የሚስቱናት የቀበረ ዒሻ የሰገደ ተኝቶ ያድራል ይላሉ هذا كلام بذيء ركاش የሆነው قال ነው ይሄ كلام لا يقوله الا منافق معلوم النفاق منافق هوننا منافقنته በጣም የታወቀ ከሆነ እሱ ብቻ ነው የሚናገረው ይሄ ንግግር የሙእሚኖች ንግግር አይደለም ሰላትን ስለሚጣላ ከሆነ እንደዚህ የሚለው ሰላቱ የሰገደ ዒሻ የሰገደና ምን ያደረገ አማቹ የቀበረ ተኝቶ ያደራል ይላል اذن الصلاه المثاليه عند عند ነገር ጠቅሻለሁ ሁሉም ባይሆንም እነዚህ በሙሉ በሰላት ውስጥ ከተገኙ نينجا من اين الصلاه عندما تهون ارايه هونهچو بتيل اللات صلاه تهونالچ ايش وده ثلاثه وليد الزواج المثالي بتعم ارايه هونهو اند طرو اكزامبل يميتقسو غابيتشا سرغ من سي هون እኔ ጋር አላችሁ ወንድሞች ሁሉም ሰው ይሄን ጋብቻ አንስተው መጀመሪያ አላህ በአርሽ ሆኖ የሚያመሰግነው ጋብቻ ወይም ሰርግ ሙእሚኖቹ በጣም የሚደነቁበትና የሚወዱት ሰርግ ምን ሲሆን ነው نقول الزواج المثالي يبدا من قوله صلى الله عليه وسلم يعني ሁሉ ጊዜ ካንድ ነገር እንነሳ ወንድሞች ምን አሉ ነቢያችን تنكح المرأة لأربع سيتكو متاقبات يعني لبزو نقرنا متاقبات قن وانا وانا وشو لا رات نقروش نوارو لمالها ولحسبها ولجمالها ولدينها فاظفر بذات الدين تربت يداك سيتي متاقبات لوبتوا لملكوا لهون اتشلا لقنزبوام لهون اتشلا شي ለቤተሰቦቿ ከጥሩ ዘር ነች ተብሎ ሊሆን ይችላል ለትምህርቷም ሊሆን ይችላል እሺ ለብዙ ነገር ሊሆን ይችላል ሁሉም አስቆይተህ በዲኗ ምረጣት ይላሉ ነቢያችን መልክ ቢኖራት ቆንጆ ነው ሀብታም ብትሆን በጣም ቆንጆ ነው ብሪሊያንት እና የተማረች ከሆነች አረ ደስ ይለኛል ከሁሉ በፊት ግን دينوا انديت نو اخلاقوا انديت نو تبرو متايك اللبت سرقونا قابتشاو كزيه كتنسانو تيناما سرق يميهونو تيناما قابتشا يميهونو ثم مجموع احاديث النبي صلى الله عليه وسلم يا نبي اتشين احاديثوش ضعيفونا صحيحو هلوم بتسبسباتشو چماك يومن الال چماك يومن الال اقلهن مهورا اكثرهن بركة አንዲት ሴት መህር የምትከፍላትና የሰርጉ ወጪ በጣም ሲቀልና በጣም ዝቅተኛ ወጪ ሲሆን በረካ ያለው ጋብቻ ይሆናል አሉ ነቢያችን በረካ ያለው اقلهن مهور اكثرهن بركه طبعا انا قلت لكم في احاديث ضعيفه في احاديث صحيحه في احاديث مرفوعه يهلون جن سنچمقو يميوطاو قوم نغرو ቀላል ማህር የተከፈላትና በአጭሩ ጋብቻ የተደረገው ሰርግ ጋብቻ አላህ ይባርከው ጋብቻ ነው አሉ ነቢያችን ወብንስበ ለኸይር النሳ ደሞ ነቢያችን سبحان الله العظيم የምትመርጣት ሴት ወይም الزوجة التي تصلح للرجل ያቺ ሚስት ለባልነት ለሚስትነት ብቁ የሆነችው مسفرياو مثالية هونتشو مست ماننش نبياتشن قلت سؤال قال إذا رأيتها سرتك اندزي ستات استلها اللج طيب فون قالت هونات تشلم ብትሆንም ቢዩቲፉል ልትሆን ትሆናለች። መሐከለኛ ነች ሙምኪን የሚፈልገው ቢዩቲፉል ሆና ሁሉ ሰው እንዲወዳት ነው ወይስ የሚፈልገው ባልዋ እንዲወዳት ነው? ጥያቄ ወንድሞች ለእናንተ፣ ሚስትህ አንተን እንድትወዳት ነው የሚፈልገው ወይስ ቬሪ ቢዩቲፉል ሆና ሁሉ ሰው እንዲመሰክርላት ነው? ምን ትላላችሁ ወንድሞች? WC ሐሰናት ምንድነው የምትናገሩት ወንድሞች? አረከ እናንተ ሆኑ እኔን ተከታተሉ ወንድሞች፣ እኔን ተከታተሉ ባካችሁ፣ አታፍሽቁኝ والله العظيم ይሁሉ ልቤን እስከሚፈነዳ ስናገር አንዱ ሰላም አለይኩም እንደምን ነሽ እህቴ እንደምን ነሽ ምናምን ሰላማት ምናምን እንደዚህ ምናምን አትበሉ ወንድሞች። والله ጥሩ አይደለም ይሄ ነገር። መጀመሪያ አላህ ሊቆጣባችሁ ነው። ምክንያቱም የሚናገረው ነገር አሁን የአላህ ቃልና የነቢያችን ቃልና የዑለማዎች ንግግር አይደለም። እኔ ለኒን ፍልስፍና አላመጣሁም፣ አሁን የማርክስ ፍልስፍና አላመጣሁም፣ የራሴ ሀሳብ አላመጣሁም። ስለዚህ ተውት እስቲ ተውት፣ ይህ ጽሁፍ ምናምን እንደምነሽ እንደምን አደርክ ደህና ነህ ወይስ ቤተሰብ ይህን ሁሉ የምትጽፉት ተውት። ሙሐደራ ራሱ እስከሚጨረስ ኢዘን አዘውጃ አልሚታልያ አሳልሐ ነቢያችን እንዳሉት ኢዛ ረአይትሀ ሰረተክ፣ ባልዋ መጥቶ ሲያያት አጭር ልትሆን ትችላለች፣ ረዥም ልትሆን ትችላለች፣ ወፍራም ልትሆን ትችላለች፣ ቀጭን ልትሆን ትችላለች፣ ቢዩቲፉል ልትሆን ትችላለች፣ ፎንጋ ልትሆን ትችላለች። እሱ አይደለም መስፈሪያው አሉ ነቢያችን። አልሙሂም ስታያት ደስ ትልሃለች። አንድ ወይን አመርታ አጣዕተክ፣ ስታዛት አንድ ትእዛዝ ስትሰጣት ገና ቃል ያንተን ቃል ሳይጨረስ ትእዛዙን በተግባር ታውለዋለች። የት ነች ያለች ይች? ሶስተኛ ወኢዛ አቅሰምተ አለይሃ በረተክ የኡሙ ፉላን ናዕም ወላሂ ዛሬ ይህን ነገር እንዳታደርግ ይውላታለሁ። ሸይጣን የሆነችው ሚስት ምን ትላለህ እንዴ? ምን ነካህ ዛሬ? አንተ ምን ጠጣህ ነው የመጣኸው? ከማን ነው የሄድከው ዛሬ እንዴ? የለመድኩት ነገር ተውኮ ነው ብትለኝ አይደለም የምትለው። ወላሂ ዛሬ ወደ አጎቶች ልጅ ወደ አጎቶች ቤት ወደ ቤተሰቦቹ ቤት አትሄጅም፣ ወላሂ አትሄጅም ካለ ሰምዕ ወጣዓ ባሌ የማልከው ነገር አላፈርሰውም አልሄድም። የፈለገውን ሰርግ ቢኖር ምን ቢኖር የባልዋን ማላ እንዳታፈርስ ብላ እሺ የምትል አጂባ። አራተኛውስ ወኢዛ ግብተ አንሃ ለአስር አመት ለአምስት አመት ከተሳፈርክ ሐፊዘተክ ፊ ነፍሲሃ መጀመሪያ በክብርዋ ለአስር አመት ክብርዋን ጠብቃ ከአንድ ወንድ እንኳን ሳትናገር ክብርዋና ጽዳትዋን ጠብቃ ትቆያለች። ወማሊሃ አው ማሊክ ገንዘብህን ደግሞ የተውክላት ገንዘብ በመጠኑ ለልጆቹን እያወጣች ለእርስዋ ቀለብ እያወጣች በስነ ስርዓት የቀረው ገንዘብ ጠብቃ ትቆያለች። እነዚህ አራት መስፈርቶች ነቢያችን ሰጡት። ምንድን ነው? ኢዛ ረአይተሃ ሰረተክ አንድ፣ ወኢዛ አመርተሃ አጣዕተክ ሁለት፣ ወኢዛ አቅሰምተ አለይሃ በረተክ፣ ወኢዛ ግብተ አንሃ ሐፊዘተክ። የት ትገኛለች ይችች? እኔ ልንገራችሁ ወንድሞች፣ እኔ እናንተ ተውን እስቲ ወደ ጎን ተውን። አንድ ቀን ቢቢሲ ሰማ ነበር በአረብኛ፣ ቢቢሲ ለንደን ጀማዓ ደካትራ እኮ ናቸው፣ በጣም በህግ የተመረቁ በዶክተርነት የተመረቁ ይህን ሐዲስ አንስተው ለአንድ ሰዓት ሙሉ ይከራከሩበት ነበር። ይህ ሐዲስ አጂብ ብለው ምን አሉ መጨረሻ? ወላሂ አሉ የዓለም ፍላስፋ እንትኑ ቢሰበሰቡ የዓለም አዋቂዎች ቢሰበሰቡ ጥሩ ሴት ሳልሓ የሆነው ሴት ለትዳር የምትበቃ ሴት ባልዋን የምታስደስት ቤት ለመግለጽ ቢሞክሩ ነቢያችን የነቢያችን አገላለጽ አንድ ሰው ሊገልጻት አይችልም። ምክንያቱም ግለጽ ብትለው ማንም ሰው ግለጽ ብትለው አሁን ቆንጆ መሆን አለባት ይላል። ላኪን ነቢያችን እንደዚህ አይደለም ያሉ። ቁንጅና አይደለም የሚፈለገው አንተ ወድሃት ወይ በቃ ወድሃት አፍንጫ ያላትም ባይኖርም ደስ አለችኝ እኔ። ኧረ በጣም ቂጧ በዚህ በንት ነው በኋላ የወለው ቂጧ ልክ ዝሆን እንትን ነው የሚሆነው። በጣም ትልቅ እንትን ነች። ምንም አይደለም ለእኔ ደስ አለችኝ። ምን ላደርግ እንግዲህ ከንፈሯ 3 ኪሎ ግራም ነው። ምንም አይደለም ደስ አለችኝ። ዋናው ነገሩ ለባሉ ደስ ካለችው መስፈሪያ ውስጥ ነው አሉ ነቢያችን። ደግሞ ማን ሴት ነው አሁን 20 አመት ከሷ ጋር ተቀምጠህ ማንኛውም ትእዛዝ ስታዛት የአላህ ኺላፍ ከሌለው እሺ ብላ ጎንበስ ብላ ገና ጥያቄህንና ትእዛዝን ሳትጨርስ በተግባር የምታውለው ሴት ስንት ናቸው በዚህ ዓለም? አላሁ አክበር። እና ይህች ነች እንግዲህ ካነ ጀማዓቱ ሚነ ደካትራ ይህን ነገር በቢቢሲ ሲገልጹ በመጨረሻ በአድናቆት ነው የዘጉት። እሺ አዘዋጅ ልሚሳሊ ማ ቀለ ተካሊፍ ወሊመት፣ የምታደርገው ሰርግ በቀላሉ ገንዘብ ሲደረግ ብዙ ክሳራ የሌለው ሲሆን ዘዋጅ ሚሳሊ ይባላል። ከዛ ቀጥሎ ኢዛ ካነ ዘዋጅ ኦ ልሐፍል አብዓዱ ምን አልፈሳድ ወልቢድዓ፣ ከቢድዓ የራቄ ሰርግ፣ ከፈሳድ የራቄ ሰርግ፣ ያኒ ብዙ ገንዘብ ከማጥፋት የራቄ ሰርግ። ወልበዘኽ ይሉኝ ስሙልኝ፣ በቃ ትከሻን ከፍ አርገህ ማን አለ እንደ እኔ እያልክ ሰርግ ማድረግ ከዚህ የራቀ ጠም። ወልሙባሃት ውድድር፣ የሐጅ ሙስጠፋ እኮ ሰርግ እንደዚህ ነበር። ምን 10 በሬ ነው ያረደው፣ እኔ 15 ነው ያረድኩት። እንዴ ጋሽ አብዱ እኮ በሰርጋቸው ኦርኬስትራ ጥላሁን ገሰሰና ማህሙድ አህመድ ምናምን እኮ ነው ያመጡ። ጠይብ እኔ ከአሜሪካ አሜሪካን እንትን ኦርኬስትራ ነው ያመጣሁት። ይህን አይነት መወዳደር የሌለው ሰርግ ይህ ሲሆን ዘዋጅ ሚሳል ይባላል። እኔ አንድ ነገር ልንገራቸው ወንድሞች፣ አንዱ እዚህ ሪያድ የተከሰተው ነው። ልጁ ሊድረው ይፈልጋል። ልጁ መጣና ከእናቱ ጋር ተማክረው አባባ አለው ናም ላገባ ፈልጋለሁ፣ እሺ ልጄ በስ አንድ አመት እድል ስጠኝ፣ ምክንያቱም አሁን ገንዘብ ስለሌለን ከዛም ከዛም ገንዘብ አጠራቅሜ አንድ አመት ብቻ ቻንስ ስጠኝ፣ ለመጣው አመት ልድርህ ነኝ አለው። ከእናቱ ጋር ተማክሮ ነው ላ አሁን ማገባው አለ። እንዲ እረ ገንዘብ የለንም ተው ኖ፣ እኔና እናቴ ተማክረናል ተስማምተናል በዚህ ሁለት ወር እንድትድረኝና ማግባት አለብኝ አለው። ሰውየው ተሸነፈና ልጁን ዳረ ማለት ነው። ከየት አመጣው ገንዘብ? ከአራት ሰዎች ተበደረ። ከዛም 10,000 ከዛም 5 ከዛም 7 ከዛም ምናምን እስከ 40,000 ተበደረና ሰርጉን አሳለፈ። በሰርጉ ቀን ሰውየው ማለት ነው የዚህ ሙሽራ አባቱ፣ በሰርጉ ቀን 100 ህዝብ የተጋበዘና ያልተጋበዘ መጥቶ ሲጨፍር ሲበላ ሲጠጣ፣ ሰውየው ይህ ሁሉ ገንዘብ በብድር እንደመጣ ሲሰማው ሲሰቃይ በዛ ሰርግ ውስጥ ታመመ። ተሸክመው አምቡላንስ አድርጎ ወደ ሆስፒታል ሄደ። የሆድ ነው የአንጀት ኢንፌክሽን መጣበት። ኦፐሬሽን አሉት። ገና ወደ ሆስፒታል ትተኛለህ አሉት። ቶታል ገንዘቡ 30,000 ሪያል መጣ። የሱን መድኃኒትና ኦፐሬሽኑ ምናምን ሁሉ 30,000 ሪያል። ከኔ ጋር ያላቸው ወንድሞች 40,000 ወንድሙን ለመዳርና ለእንትኑ ለጋብቻው ምናምኑ 40,000 ተበድረዋል። አሁን ደግሞ ለሱ ሕክምና 30,000 መጣ። ሰውየው ከየት ያምጣው? ደሞዝ 2,000 ነው በወር። አሁን 30,000 እስቲ ከህዝቡ እናዋጣ። በሰርጉ የመጡ ሰዎች በሺ የሚቆጠሩ ናቸው። እሺ እስቲ ከሁሉ ህዝብ ገንዘብ እናዋጣ ቢባል ተዋጣ። በአንድ ሳምንት ከሁሉ በቀቢላ ደረጃ ነው በአገር ደረጃ ነው 2700 ሪያል ብቻ ተዋጣ። እዳው ስንት ነው ወንድሞች? እዳው የሰርጉ 40 ሺህ ነው፣ የሙስተሽፋ የሆስፒታሉ 30 ሺህ ነው። 2700 ሪያል ብቻ ተዋጣ። ሰውየው አልቻለም፣ ወዲያውኑ ሞተ። ሞተዋል፣ በሆስፒታሉ ሞተዋል። بعد السوكة موتة بحالة لجو قرره يكراي بيت متى مكفلاك آتو كذا چگر سي بزابت ميستو وده بيت سوى چوالاكات ولد سامن تو قويتا باكنا وسل رنجستلو الچل مالات تداراتشن لما كناون يازغا جنو گنزبيا باتاتشن گنزبيا نياغ هلو بأدا بچهوننال አልችልም እና ዘው ቆይ አላት። ከፈለክሽ ደሞ ጣላቅሽ ልዘት ይችላል። ገና ሁለት ወር ሳይደር እንትን ሳይልፍ ነው። فقالت له تعالى خذني قال لها لا استطيع تدارون لما رجع الفل አልችልም አላት። طيب በመጨረሻ حتى الالكتريستي فاتورا 700 ብር መጣና እሱን መክፈልም አቃተው። ከዛ በኋላ በዚህ አይነት ከናቱ ጋር ተጣላ፣ ከሚስቱ ጋር ተጣላ። ቤቱ ጀሂም ሆነ። ምክንያቱም 30 ሺህ የዛ 40 ሺህ የዛ እዳውን ተሸከመው ማለት ነው ልጁ። ይህ ሁሉ ጣጣ ምንድነው? لا يكلف الله نفسا الا وسعها ይህን አያ አለመጠበቅ ነው። እሺ وجاءني رجل عند دمو ወደኔ መጣ ወንድሞች ምን አለኝ መሰለ شيخ ابراهيم አለኝ አው አንተ እኮ ጥሩ ችሎታ አለህ ማሻአላህ ሰው ትረዳለህ አው እንግዲህ እኔ አሁን ልጄን ልድር ነኝ ሴት ልጅ ነች ልድራት ነኝና የመረጥኳችሁ ሶስት ሰዎች ናቸው አለኝ ተመልከቱ ወንዶች አያቀኝም እኮ በመጅልስ ብቻ ነው የሚያቀኝ ማዶ ማዶ ነው እንጂ እኔ ጓደኛም አይደለም ዘመዴም አይደለም ሶስት ሰዎች ብቻ ነው የመረጥኩ አለኝ ለምን የኔን ሰርግ ልታሳልፉልኝ እንዴት በቃ ሶስታችሁም ያላችሁ ሰዎች ናችሁና በሶስታችሁ ማከፋፍሉትና 40 ሺህ ነው 50 ሺህ ነው የሚጨርሰው ሰርጉ እናንተ ነው የምታዋጡልኝ ብዬ ወደ እናንተ ነው ያወረድኩት አለኝ። ከዛ በኋላ ምን አላኩ ማን አልኩት ወንድሜ አልኩት الله እኮ لا يكلف الله نفسا الا وسعها عليه እና ከኔ ከመውሰድ ከዛም ከመውሰድ የፊትህን ግርማ ከማጥፋት አሳጥረ መርቀ አጭር ሰርግ አርገህ ለምን አትሸኛትም አልኩት። በሳሎን ነው በቤቴ ነው የመጣ ሳሎን ቁጭ ብሎ ነበር። ተነሳ ጮሄ ተቀመጠ ጮሄ ተነሳ እንደገና ጮሄ ተቀመጠ። ዲሰው ምን ነካው አልኩት። እንዴት አለኝ የሰው ልጅ እኮ ነኝ እኔ እኮ የሰው ልጅ ነኝ ከሰው አላነስኩም እንዴት እንደዚህ ትለኛለህ? ከፈለክ አልሰጥም በል አልሰጥም በለኝ እንጂ ሰርግ እንደዚህ አሳልፍ አሳጥረው የምትለኝ የሰው ልጅ ነኝ ሰው እንደሚያሳልፉ አሳልፋለሁ። ረጋ አልኩትና this is the best አልኩት። የሰው ልጅ ከሆንክ እንግዲህ ገመዱን ልተውልህና ሂድ ከሌላ ሰው እርዳታ ጠይቅ፣ እኔ ግን ለዚህ ብዬ እርዳታ አልሰጥህም አልኩት። ተሳደበ። እኔ እኮ የሰው ልጅ እኮ ነኝ የገሌ ልጅ እኮ ነኝ እናንተ እኮ እንድትሰጡ ስላልፈለጋችሁ ነው። የአኺ እንድሰጥህ አልፈለግኩ። አንድ ምስኪን አምጣልኝ 100 ሺህ ልሰጠው አልኩት። እናንተ ግን አልሰጠህም አልኩት። የሰው ልጅ ነኝ እኔ እንደ ሰው ከሰው አላንስ ማለ ሄደ። ከዛም ተበድሮ ሀብታሞቹ የማያደርገው ሰርግ አደረገ። እዳ በእዳ ሆነ ሰውየው። በጣም በበሽታ እስከሚደርስ ሆኖ ሰውየው በቃ ስንት ሰው በእዳ ብቻ በየቀኑ መጥተው ራስ ምታትና አመጡለት ማለት ነው። طيب እኔ ልንገራችሁ፣ እኔ መንደፈራ በምትባለው ከተማ ነው የተወለድኩት። አብረን ያደግነው ቁርአን አብረን የምንቀራ የነበርነው ትምህርት ቤት አብረው የተማርነው አንዲት ልጅ ሴት ልጅ አብሮ አደግነኝ ከኔ ጋር ከአሜሪካ መጣና አንዱ እናንተ የአሜሪካ ሰዎች እኮ በጣም ጉድ ነው የምትሰሩ። ከአሜሪካ መጣና አዲስ አበባ ነው የነበረችው አገባት። የት ነው ያገባት ወንድሞች? ይህ አሙዲ የሚባለው የእሱ ሆቴል ሸሪተን ሆቴል አለ አይደለም? በሸሪተን ሆቴል ለሰርጉ ብቻ ካሽ የከፈለው 200,000 ነው። 200,000 ብር ለሰርጉ ብቻ ከፈለ። ለወርቋ ሌላ ነው። እሺ መህሯ ሌላ ነው። ይሁሉ ከፍሎ አገባት። እንደገና ከአሜሪካ ቪዛ አመጣላት። ስንት እንደከፈለ አላቀብ ለቪዛው። ወደ አሜሪካ ወሰዳት። ከጋብቻው ከሰርጉ በኋላ ይሁሉ ገንዘብ አጥፍቶ ጠባን በዶላር ስለሆነ ለሱ ምንም ብዙ ላይሆን ይችላል። አልሙሂም አሜሪካ አስገባትና አውረው መኖር ጀመሩ። እኔ በደንብ ስለማቃት ነው ምላችሁ። አንድ ወር ካለፈ በኋላ በጣም የምትወደው ልጅ ነበረች። በአገራችን አዲስ አበባ ነው የታወቀችው ወላ ምን አላቅም። ሁሉ ነገር ጨርሶ ከሱ ጋር አሜሪካ ገብታ አንድ ወር ሳትቆይ እስቲ በውጭ እራት አብላኝ አለችው ለባልዋ። እሺ ብለው አንድ ጥሩ ምግብ ቤት ወሰዳት እና እዛ እራት በልተው ሽንት ቤት ልገባ ብላ ሸሎክ ብላ ያ ሰውየው ካዲላክ መኪና ይዞ በውጭ የጠበቃት ነው። ሸሎክ ብላ ወደ ጓደኛው ሄደች። ይዘዋት ጠፋ። ሚስቴ እንግዲህ መላእካ ወሰዷት خلاص። ከዛ በኋላ ከአንድ ሳምንት በኋላ ደወለችለት። ወንድሜ አለችው ባይ ባይ። እሽ ባይ ባይ خلاص የሞደው ሰው አለኝ እኔ። ይሁሉ ያከሰርሽኝ ምናም ይሄ የራስህ ጉዳይ ነው። የሞደው ሰው ስለወሰደኝ እንዳትጠይቅልኝ አለችው። ካልሆነ መንግስት ቤት ሄጄ በኃይል ይፈልገኛል ብዬ ሪፖርት ላስገባልኝ አለችው። እንግዲህ እናንተ ታውቃላችሁ ሴት እንደዚህ ብላ ከከሰሰች በአሜሪካና በዌስተርን ፓርት እንትኑ ምን እንደሚመጣ አንተ ታውቃለህ እናንተ ታውቃላችሁ። ሰውየው አይጥ በውሃ እንደገባች ዝም ማለት በቃ خلاص። ከጓደኛው ሄዳ ስቴት ቀየረች። በዚህ ኒውዮርክ ስቴት ምናምን ምናምን የነበረችው ወደ ካሊፎርኒያ ነው ወደ ዳላስ ምናምን ሄዳ ከጓደኛዋ እዛ እየተዝናናች ነው ማለት ነው። የሁሉ ገንዘብ አጠፋ ምስኪን። ግን አርአያ የሆነው ምሳሌ የሆነው ሰርግ ልንገራቸው። አሁን ሰውየው ከኔ ጋር ቁርአን የሚቀራ ነው። ከኔ 10 አመት በመጅልሴ የተማረ ሰው ነው። ወንድ ወጣት ለመጀመሪያ የሚያገባ ሰው ነው። በእጅ ያለው ገንዘብ ቤት ተከራይቷል፣ ፈርንሽ አድርጓል። እዛ የሷም ወርቅ ምናምን ልብስ ሁሉ ገዛ። በእጅ የተቀረው ገንዘብ 33,000 ሪያል ነው። በዚህ 33,000 ሪያል ሰርግ ሊያሳልፍ ይችላል። 13 14 በግ ካረደ በግ ደግሞ በ1,000 ብር ነች እና 13,000 ለዚህ ነው። ያኒ ፓላሱ በ15,000 ከተከራየው ይህ ብቻ 28,000 ሆነ። ያው ያም እንደዚህ በ35 በ40,000 ሰርጉ ሊያሳልፍ ይችላል። አሁን የሷ ወርቅ ጨርቅ ገዝቶ ቤቱን ተከራይቶ የስድስት ወር ክራይ ከፍሎ መኪናውን አሳድሶ ምናምን ሁሉ ሬዲ ከሆነ በኋላ በእጁ 33,000 ብር ቀረው ማለት ነው። ከልጅቷ ጋር ኒካህ ታስረዋል። ግን ሰርጉ ከአንድ ወር በኋላ ይሆናል ወይም ከ20 ቀን በኋላ ሊሆን ነው። ልጅቷን ጠራትና ኒካህ ስላሰረላት ይዟት ወጥቶ ወደ ሱቅ ሊወስዳትና አንድ ጊዜ ወደ ቤታችን እንሄዳለን አላት። እምቢ አለች። ሰርግ ሳይደረግ ሰው ሳያቀን ወላሂ አላት። ወላሂ ጥፍር እጅሽ እንኳን አልነካሽም አላት። ግን አንድ ነገር የምነግርሽ ስላለኝ፣ ሁለተኛ ደግሞ የተከራየሁትና ፈርንሽ ያደረኩት ቤት እንድታዩ እንድትመርቂው እንሄድ ቤት አላት። መጀመሪያም ቢያለችው ወላሂ አላት። ወላሂ ብሎ ሙላል። እኔ ምንም አላደርግም አልቀርብሽም አላት። ሚስቴ አይደለሽም በክብርና በእንትን ነው የሚቀርብሽ አላት። በኋላ እሺ ብላ ሄደች። ቤቱ አየችው፣ ጥሩ ሳሎን፣ ጥሩ መኝታ ቤት ጥሩ ምናምን ሁሉ ነገር አጀባል ተቀመጥ ያላትና አስቀመጣት እዛ ስም ያለ ከሳጥኑ አወጣና 33000 ብር እዛ ቴብል አስቀመጠው فقال لها سمي اهتي عليك مستي ጥሩ ትዳር ለማድረግ ነው የምትፈልጊ አው ይህን 33000 ብር والله ከዚህ በላይ 1 ሳንቲም የለኝም በየወር መቀበለው ደሞስ ካልሆነ ምንም የለኝም ይህን 33000 ብር يعني ለሰርግ እናጥፋው ካልሽን አም ሬዲ ሶቹ በልተው ጠጥተው አንጨብጭበው እሰሌ ሆይ እሰሌ ሆይ በትግርኛ እሰሌ እንላለን እናንተ ምን ትላላችሁ ወንድሞች እሰሌ ሆይ እሰሌ እሰሌ ይላሉ يعني ምን ሙሽራከም ሸሪት ጋ ወጥተው ሲጨፍሩ ይህን አይነት ይላሉ ማለት ነው ሰዎቹ አንጨብጭበው በልተው ጠጥተው ተዝናንተው 33000 ብር እንከተርገው በልተው ሊሄዱ ነው ለማግስቱ እኔና አንቺ ብቻ ነው ምን ቀረው የቤት ክራይ ይመጣል የመኪና ምናምን ይመጣል ኤሌክትሪሲቲ ምናምን ይመጣል ምን ይመጣል ምን ይመጣል ምንም ገንዘብ የለኝም ጠይ ምንድነው የምትፈልገው አለችው ስም ያላል ከዚህ 33000 ብር 5000 ብር እናውጣላት ሰርጋችን በ5000 ብር ብቻ እናሳልፈው እንዴት 3 በግ 2 በግ በዚህ ባለነው ፓላስ በምንቀመጥበት ቤት አንቺ የተወሰኑ ዘመዶችሽ እኔ የተወሰኑ ዘመዶችና ጓደኞቼ እንጠራና በ2 በግ ጥሩ የቀይ ወጥ አድርገን ጥሩ ሰላጣ ጥሩ ምናምን አድርገን ተመርቀን እዛ ቤታችን ውስጥ እንገባለን ከ33000 ብር ስንት ይቀራል 28000 والله አላት ይህ 28000 14000 ላንቺ 14000 ለኔ 14000 ለኔ በቤቱ የሚጠፋ ነው ነገ ክራይ ቤት ሲመጣ አንቺ ምናምን ስትፈልጊ 14000 ግን እንሄድና በባንክ ውስጥ በስምሽ አስገቢው ሐላልሽ ነው ሰዎቹ በልተው ጠጥተው ጭፍሮ ከመሄዱበት 14000 ላንቺ ከፈለግሽ ለቤተሰቦች ስጪ ከፈለግሽ ዲፖዚት አርጊው ላንቺ ሐላልሽ ነው ብሎ አስመረጣት መጀመሪያ ተግደረደረች ጠይባ ክስቴ እኮ እናቴ እኮ ጓደኞቼ ምን ይላሉ ምናምን ምናምን خلاص ምከሪ ብሎ ሁለት ቀን ስጥሻለሁ ብሎ ሸኛት ከሁለት ቀን በኋላ አሰበችና እሺ ያለችው በ5000 ሰርጉን አለፈ ተጋቡ ሁለት ልጆች ወለዱ አሁን በዚህ ሪያድ ከኛ ጋር አሉ ማለት ነው تمام اذا الزواج المثالي بزي مسرت سيهد نو الزواج المثالي وندموش ما تحابا اسره العروسين ጥሩ ሰርግና ጋብቻ የሚባለው የሁለቱም ባለ ቤተሰብ የሙሽራውና የሙሽሪት ቤተሰብ እንደ ሁለት ወንድማሞች ሲፋቀሩ ነው ከሌጋ ሆኖ ወንድሞች በጣም አደገኛ ነው ይሄ ነገር እኔ ሐኑታን ለማግባት ብወስን ካገባህዋት የሷ ቤተሰብና የኔ ቤተሰብ ልክ እንደ ሁለት ወንድማማቾች መዋደድና መፋቀር መዘያየር አለባቸው ለኔ ይክፋኝ ላንተ ይጣምህ የሚባባር ሁለት ቤተሰብ በጣም ትልቅ ሮል ይጫወታል ይሄ ነገር احسن مثال للزواج المثالي عائله الزوج وعائله الزوجه يتكستوا لنغراچو وندموچ زي زي انتو يا الله انيكو بزو نغر نو ميمطالني والله اني مركز نني هيد كوارتر ينتنو يطياقيوچنا يتكستوا نغروش بمولو سلميطو ماتوبن كيت نو ينغر يمسبسبو بلاچو تاسبو يهونال من تكست مساچو بريال አንዱ አንዱና ጨን አንዷና ጨና ኒካሁ ታሰረ ሁለቱም ቤተሰብ የራሳቸው ጋብቻ ሊያደርጉ ካልኩሌት አደረጉ ضربوا طرحوا በቃ ሁሉ ነገር እንትና አርገው እያንዳንዱ ቤተሰብ 45000 ብር እንደሚበቃው በዚህ ላይ ውሳኔ ያሳለፉት የልጅቷ ቤተሰብ በአንድ ገስር በአንድ ፓላስ يعني 45 40 شي منامن اندمي تشرسو تناغرو معناتنو يوان ديو دمو بيتسب دمو اندزي اسك 45 يتاوقنو وندموش برياض ያው የምታርደው በጎች 14 16 15 12 በጎች ናቸው ከዛ በኋላ ፓላሱ የሚከራየው 10 15 20 ሺህ ምናምን ነው እና አፕሮክሲሜትሊ ጋብቻ በምን እንደሚያልፍ ያቃሉ አሁን የሁለቱም 90 ሺህ ብር ሆነ የሁለቱም ቤተሰብ ግን ሁለቱም አንዱ ጁምዓ ሲሆን አንዱ እሁድ ያደርጋሉ ማለት ነው ከነሱ አንዱ አقل ሰው ተገኘና ፈሪ በጣም ያስብ ሰው ተገኘና ምን አላቸው ሁለቱም ቤተሰቦች ሰበሰባቸውና ወንድሞች አላቸው ለምን 90 ሺህ ብር ለነዚህ ለፓላሱና ለሰርጉ እንትኑ አድራጊዎች የሚጠፋው ለምን አላቸው ሁለታቸውም ሰርጉ በአንድ ይሁን በአንድ ቀን በአንድ ቦታ ስለዚህ 45 ሺህ ብር ለሰርጉ ይሆናል 45 ብር ደግሞ ለነዚህ ሙሽራና ለሙሽሪት ሱጧቸው ትዳራቸው ያሻሽላሉ የትዳራቸው የትዳራቸው ዓለም በስት ሊያረጉት ይሄን 45 ሺህ ከሁለቱም በተሰብላችሁ ሱጧቸዋል ሁሉም ተስማሙ በዚህ ሰርጉ በአንድ አደረጉት በአንድ ቀን በአንድ ሌሊት በ45 በ50 ሺህ ብር አለፈ የተቀረው 45 ሺህ ብር ለባልና ሚስት ሰጡት ጥሩ ተዳርገዋል አሁን አሁን አንድ ልጅ ወልደዋል ወደ ሁለተኛ ይሄዱ ናቸው ይህን ቅሳ አንድ ነገር አስተዋወስኩት ወንድሞች ያስተዋወስኩት ምንድነው ሰይድና ሱለይማን ነብይላህ የዳውድ ልጅ ሁለቱም ነብዮች ናቸው በዛ በሰይድና ሱሌማን ግዜ አንድ ትልቅ ባለ መሬት ነው ላንድ ሰው መሬት ሸጠለት መሬት የገዛው ገንዘቡ ሰጠው መሬቱን ተረከበ ተለያየ ካንድ አመት በኋላ መሬቱ የገዛው ቤት ሲሰራ ርሻ ሲከፍር ሲያደርግ ምን ሲያደርግም ሲያደርግ ሲቆፍር አንድ ትልቅ ኪስ ወርቅ የሞላ አገኘ ከንዝ ከንዝ ዲፖዚት የሆነ በመሬት ውስጥ አንድ ብዙ ወርቅ ያለበት ኪስ አገኘ እኔ እናንተ ብንሆን ምን እናደርጋለን خلاص በጣም ደስተኛ ነው ምን ሆነው ሰውየው ግን ሁለቱም አጥቂያ ናቸው በሱሌማን በነብዩላህ ሱሌማን ጊዜ የነበሩ አላህን የሚፈሩ የሱሌማን ሰሃባዎች ናቸው ምን አደረገ መሬቱን የገዛ ወርቁን ይዘመጣና ለዛ ለሸጠለት ወንድሜ ያለው ይህ ወርቅ ናንተ ነው ያንተ ነው እንዴት ከተመጣሁት የሸጥክልኝ መሬት ስቆፍር አገኘሁት እዛ ሰውየው ደግሞ ምን አለው የሸጠው እንቲ እኔ እኮ መሬቱ ስሰጭልህ ስሰጠህ መሬቱና ድንጋዩም አፈሩም ያለበት ሁሉ በሁሉም ኮነ የሸጥኩልህ በውስጥ የተገኘው ብዬ ሸርጣል አልገባሁም መሬቱና በመሬቱ የተገኘው አንተ ነው አለው ላ ወርቁ አልወስድም ላንተ ነው አለው በዚህ አልተግባቡም በኸይሩ እኮ ነው ሁለቱም ኸይር ይፈልጋሉ ተካሰው ያስቀኛል እኔ በነገር ነው የምትካሰሰው እንጂ ላንተ ነው ለኔ ነው ብለው ይካሰሳሉ አው ተካሰሱ ወደ ሰይድና ሱሌማን ሄዱ ሰይድና ሱሌማን ሲድቃቸው ንያቸው ገርነታቸው ኢማናቸው ቁኑ ሰዎች መሆኑ ሲያቅ በጣም አላህ በጭንቅላጡ አንድ ትልቅ ፍትህ አስቀመጠና ባለመሬቱ ወርቁ ሰድ ይልሃል አልፈልግም መሬቱ የገዛ ወርቅ ያንተ ነው ይልሃል አልፈልግም በሉ አላቸው አንተ ሰውየው ልጅ ሴት ልጅ አለች አው አንተስ ወንድ ልጅ አለ አው አጋቧቸው ወርቁ ለነሱ ስጣላቸው በጣም ተደሰቱ የዛች ልጅ ያ ልጅን አገባ ሁለቱም ትዳር ሲወጡ ወርቁ ለነሱ ሰጡት ማለት ነው በዚህ ጥሩ ኑሮ ጀመሩ ባልና ሚስት خلاص ወንድሞች እዚህ አበቃለሁ ገና አጣላቅ ሚሳል ይላልሁ የሚስት አያያዝ ሚሳል ይላልሁ ለሚመጣው ሳምንት እንደገና እንዴት አርገ እንደምትሸጥ እንደምትልወጥ ሚሳል ይላልሁ የቀሩ ስላሉ አሁን ግን በዚህ የኔ እንትን ቋጨዋለሁ እናንተ ማይኩሰዱና ባካቹ ባካቹ ተናገሩ ጨምሩለት አጅር እንድታገኙ ኦኬ ማይክ ፍሪ فإن لم يستطيع فبلسانه وإن لم يستطيع فبقلبه وذلك أضعف الإيمان يميلهم كو كذيكار يتيازنهم قين إنيا سوى چنكر إلا چوان بميل تاو بمالت فانتا من ناغرو كرتو اندوم سوى انكر اندا إلا چو بلن ان بزو ان دموش سات تفالو يهي اگر اچن يالن والله اون قزي لالما باكن اگر اچن بنبر نبسات وچ اللنو سوى چنو ملا چوان እኛ ልጅ ልጆች በነበርንበት ሰዓት እና ወጀርና አባና ካባቶቻችን ያገኘነው በተለያዩ ነገሮች እንሳተፍ ነበር የሚበላም ይሆን ለመብላት ይሄ የሚባለው ነገር በሙሉ እንቀላቀል ነበር ግን ከቀልባችን ብዙም ንያ የለንም ዝም ብለን ለመብላት ወይንም ደግሞ እንደ ባህል ወስደነው ነው አቂዳው ብዙም እንግዲህ ግን አሁን ትክክለኛውንና ማንነቱ ሁሉ ነገር ውጭ ከወጣን እንግዲህ በዑለማዎች ተውሂድ ምን እንደሆነ ብዙ ነገሮች ያወቅን መስለኛል እና ኢንሻአላህ ለምሳሌ ብንወስድ ልክ ይሄ ቢድዓን መራቅ የሚለውን ነገር ብንወስድ በቀላሉ የረሱል አለይሂ ሰላቱ ወሰላም ሱና የማይከተል ሰው ግዳህ መስጠት አብሮ ይዞከ እንደ ቀላል ነገር ማየት የዑመር ኢብኑ ኸጣብ አሚር አልሙእሚን ልጅ አብደላህ ኢብኑ ዑመር መውሰድ አብደላህ ኢብኑ ዑመር እንግዲህ ልጅ ይሃል ነገር የረሱል አለይሂ ሰላቱ ወሰላም ሱና አንዲት ነገር ምን ችግር አለው ይሄ ቢሆን ብሎ ስለተናገረ እስከ ህይወታቸው ፍጻሜ ድረስ ሳይናገሩት አባትና ሊተላዩ ይሄን ሐዲስ ሁላችሁም ታቃላችሁ አብዛኛዎቹ ማለት ነው አንዲት የረሱል አለይሂ ሰላቱ ወሰላም ሐዲስ ይሄ ቢሆን ምን ችግር አለው ብሎ ስለተናገረ ብቻ አሽረፈል ኸልቅ ረሱል አለይሂ ሰላቱ ወሰላም እንዲዚህ ይያሉ አንተ እንደዚህ ትላለህ والله እስከ ህይወት ፍጻሜ ድረስ አልናገረህም ብለው ተውት ልጃቸውን የወለዱት ልጅ ማለት ነው እና እኛ ግን ላ ጧዓተ ሊመኽሉቅን ሊማዕሲየቲ አልኻሊቅ አሁን የራሳችንና ኢማናችን ደካማ ከመሆኑና ጭራሹን ከቀልባችን የመነመነ ከመሆኑ የተነሳ ብዙዎቻችን ብዙ ቢድዓ ነገር በተለያዩ ሙሐደራዎች በተለያዩ ዑለማዎች በተለያዩ ሙሕዱ አህለ ሱና ወልጀማዓ በሆኑ ሰዎች እንሰማለን እናያለን ግን እነዚህ ሙብተዲዕ የሆኑ ወንድሞቻችን ተናግረናቸው እንኳ መመለስ ካልቻሉ እነሱ በሚያደርጉት ላይ ብዙ ወንድሞች ይሳተፋሉ ለምን ስትላቸው ቅር እንዳይላቸው ይላል እንዴዚህ እንደዛ አይነቱ ነገር ለምሳሌ በኹጥባ ጁሙዓ ተሰማለህ የሶላ የሙሐደራው ተሰማለህ ነብዩ አልሰሩትም ከለታታ አንድ ቀን ረሱል አለይሂ ሰላቱ ወሰላም ከሱሐቦቻቸው ጋር ቁጭ ብለው አኺረ ዘማን በቀደምም ኡስታዝ ነግረውናል አኺረ ዘማን መጨረሻ አካባቢ ዘመን ላይ ሙስሊሞች 73 ይከፈላሉ አንዷ ጉርብናት ጀነት የምትገባው 72ቱ ጀሃነም ይገባል አሉ። ደነገጡና ሱሐቦች እቺ ጉርብ ምንድናት ያ ረሱላህ ብለው ደንግጠው ሲናገሩ እኔና እናንተ በዙሪያው ያለችሁን ሱሐቦች ባልደረቦቻቸውን እኔና እናንተ የምንሰራውን ስራ የሚሰራ እቺ አንዷ ጉርብ አሉ። እንግዲህ አንዷ ጉርብ ከነዚያ ጉርብ ለመሆን ከፈለግነ ምን ሰራውን ሰራ ነብዩ ሰርተውታል ወይ አቡበክር ሲዲቅ ሰርተውታል ወይ ዑመር ኢብኑ ኸጣብ ሰርተውታል ወይ ማዓዝ ኢብኑ ጀበል ሰርተውታል ወይ ብለን ጠይቅ ከዛ ውጭ የመጣ ነገር ግን እኛ አሁን ምን ችግር አለው ይላል ምን ሰራው ነገር ነገ ጥያቄ የሚያስከትልብን ነገር ስለሆነ والله ብንተው ነው ጥሩ ነው ማለት እና ኢንሻአላህ ሌላው በሄበጋ ብቻ ዙሪያ የተናገዝ والله በአገራችን እኔ ራሴ በአካባቢ የማውቀው ነው መናግራችሁ ብዙ ሴቶች ብዙ ልጆች ቆመው የቀሩ ስንት አሉ እነ ገሌ ለሰርጋቸው ለገሌ ልጅ ይሄን ያህል ወጪ ተደርጎላት፣ ለገሌ ልጅ ይሄን ያህል ሽልማት ተደርጎላት፣ ያ ካልሆነ በሚል ልጆቻቸው ቁመው የቀሩ እኔ በነበርኩበት ሰዓት ነው ማወራቸው። ስንት ልጆቻቸው ቁመው የቀሩ አሉ። ሰዓታቸው ታይማቸው አልፎባቸው የሴት ልጅ እንግዲህ ታይሙን ታውቃላችሁ። አንዲት ሴት ልጅ 25 ዓመት ካለፋት ከዚያ በላይ ብትዳር ምን ዋጋ አላት? 30 ዓመት ከገባች ከዚያ በኋላ እንደገና ሀ ብላ ትዳር ጀምራ እንደገና ልጅ ወልዳ ማሳደጉ 40 ዓመት ሊሞላት እኮ እና በዚህ አይነት ሁኔታ የገሌ ልጅ ይህን ያህል ተደርጎ ወጭ ተደርጎላት የገሌ ልጅ ይህን ያህል ሽልማት ተሸልሞ ባል መጥቶ ሲጠየቅ ይህን ያህል ምን አለ ምን አለው ነው የሚጠየቀው ጥያቄ። ምን አለው በሚል ስንቱ ልጆቻቸው ከንቱ ዝም ብለው ታይማቸውን ወስድ አድርገው የጋብቻ የወጣትነት ዕድሜያቸው በከንቱ የባከነባቸው ስንቶቹ ናቸው። ግን አልሐምዱሊላህ አሁን በዚች በ15 ዓመት በ20 ዓመት ውስጥ በሀገራችን አህለ ሱና ወልጀማዓ አቂዳውን ሰውን ስላስተካከሉት መጠጥ የሚባል ነገር ጠፋ፣ ድግስ የሚባል ነገር ጠፋ። አሁን በማውቃት ከተማ ወሎ ውስጥ እንግዲህ ወልዲያ የምትባል ከተማ ታውቃላችሁ ብዙዎቻችሁ። እዚያች ከተማ አብዛኛዎቹ የሰው ልጅ እንትኑ ጠቅላላ ዑለማዎች በዚች በ15 ዓመት በ20 ዓመት ውስጥ ማለት ነው ምን የሚል ድምዳሜ ደረሱ? ማንኛውም የፈለገ ሚሊዮነር ይሆን ሰውየው ከዚህ በላይ ወጪ ላይ ያወጣ ለሰርግ ሌላውን አፌክት እያደረገ ነዋ። እንደዚያ ብለው ድምዳሜ ላይ ደረሱ። ምስኪን ይሁን ሀብታም ይሁን የሚደረገው ወጪ አንድ ካገባ በኋላ ለራሳቸው ትዳራቸውን ሲመሰርቱ እንደዚያ በኋላ መኪና ይግዛላት የፈለገውን ያደርግ። ግን ወጪን በተመለከተ የሰርጉ ቀን የሚዘጋጀው ዝግጅት ሁሉም እኩል እንዲሆን አደረጉት። ምክንያቱም ለዚያ እኮ ነው አልዑለማ ወረሰቱል አንቢያ የተባሉት መውቱል ዓሊሚ የተባሉት ነው። የዓሊም ለአገር ለዱንያም ለአኼራም መፍትሄዎች ናቸው፣ ቁልፍ ናቸው። ስንቱ እህቶቻችን ቆመው የቀሩበትን ሳይማቸውን ወስድ ያደረጉበትን ያቃጠሉትን አሁን ዑለማዎች መጥተው ፊክስ አደረጉት እና ኢንሻአላህ ይሄ ሌላው ደግሞ እንግዲህ የኢማን ጉዳይ በቀላሉ እንደዚህ የሶላት ጉዳይ እንግዲህ ሁላችንንም እንግዲህ እንደዚህ ኢሕሳን ደረጃ ወይንም ፈኢዛኑ ቂረፊና ቁር የሚባሉ የሚሞቱበት ደረጃ ያን ለእኛ ብዙ የራቀ ነገር ነው። ብቻ የተሻለንን ያህል እንሞክር፣ ቀልባችንን እናስተካክል። ያ የሚመጣው ደግሞ በዒልም ነው። ዒልም ካለ ኹሹዕ የሚመጣው ከእውቀት ነው። ምንድን ነው ኢነማ የኽሻ አላህ ሚን ዒባዲሂ አልዑለማ ይላሉ። ነቢዩን የምንወደው ስናውቃቸው ነው። የምናውቃቸው እንዴት ነው? ታሪካቸውን ሲራቸውን ስናነብ ቁርአን ስናነብ ነው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን የተባሉት ነቢይ የእሳቸውን አርአያ ለምሳሌ አሁን የዓለም ቅድም ኡስታዝ እንዳሉት ማለት ነው የዓለም ምሁሮች ተሰብስበው የሰውን ልጅ የሴት ልጅ ውበቷን ለመግለጥ አቅቷቸው የት ነው ድምዳሜ የደረሱት? የእኛ ነቢይ በሰጧቸው ሐዲስ እና ኢንሻአላህ። ሌላ ደግሞ ሚስት በመተመለከተ ቅድም ኡስታዝ የጠቀሱት ማለት ነው ቱንከሑ ልመርአቱ ሊልአርባዕ ለአራት ነገር ሲባል ሴት ልጅ ለጋብቻ ትፈለጋለች። መጨረሻ ላይ ሶስትና ምንድን ነው አሉት? ፈክተር ቢዛት ዲን ተሪበት የዳክ አሉ። ዲን ያላትን ከመረጠ ለምሳሌ ባለፈው እኮ ለምሳሌ በኢብራሂም ዓለይሂ ሰላም በልጃቸው በኢስማኤል በላፉ ሮብ ተማምረናል። የመጀመሪያዋ ሚስታቸው ምንድን ነው የእስማኤል ኢብራሂም ዓለይሂ ሰላም አውቶ ሲጠይቋት ምንድን ነው አለችው? ለምን ላይፍ አለ ሚዝረብል ላይፍ ነው የምንውለው፣ የሚቀየር ነገር የለ ዘሴም አይነት ነው አለቻቸው። ኢብራሂም ዓለይሂ ሰላም ኸሊሉ ረሕማን ምናልባት አተባውን ቀይረው በይልኝ ብሎ ሄዱ። ኢስማኤል ሲመጡ ያንን ኢልሐቂ ቢአህሊክ አሏት። ፈአንቲ ልዓተበቱ ነው አሏት። የሁለተኛዋ መዳድ ብኑ ዓምር የሚባለው የእሱ ልጅ አግብተው ሁለተኛ መጡ። አገላለጧ ራሱ ደስ ሲል ሀኛ ቤት እንግዲህ አመጥቶ ነበር። አዎ አንድ ግርማ መጎስ ደስ የሚሉ ሰው እንዲህ እንዲህ ያሉ በጣም አዛውንት የሆኑ ሰው ምናምን ብላ ነው የገለጠቻቸው። እንዴት ነው ኑሯችሁ ብለች ጠቅ አልሐምዱሊላህ ፍሬሽ ነው የምንበላው ስጋ ፍሬሽ ውሃ ነው የምንጠጣው አለቻቸው። ይሄ ምንድን ነው? ያቺ ያማረረችውን አንድ ነው ዘሴም ነው ላይፉ የሚገብ ያለችው ያቺ አንድ የተቀየረ ነገር የለም። ግን የኢማንና የእክላስ ጉዳይ ተመልከቱት። እና ይሄ ብዙ ገንዘብ አሻግሮ ማየት አንጋጦ ማየት ላይፋችንን ያስተካክለዋል አይደለም። እዚህ ወላሂ እኔ ባለሁበት ሀገር ነው የምላችሁ አንዳንድ ኢማን ያላቸው እህቶች ወንድሞች ደስተኛ ሆኖ የሚኖሩ አሉ። ሌላው ደግሞ አንዱ ቤት ተሄዳለች የምትታየው ለዚያራ ሄደው የሰው ቤት ነው የሚያዩት። ሶፋውን ያሉ የተነጠፈውን ያሉ ግድግዳው ላይ የተንጠለጠለውን ወደ ቤታቸው ሲመጡ የነገሌ ቤት አይተዋል፣ ሶፋው እንዲህ ነው፣ ሌዘር ነው፣ እንዲህ ነው፣ እንዲህ ነው። ሳያስበው ሪባ ውስጥ የሚገቡት ብዙ ወንድሞቻችን ከሴቶች ግፊት ነው። እኔ እዚህ ያለሁበት ሀገር ወላሂ አውቃለሁ፣ ከሰው ቤት ለዚያራ ሄደው ከኢማናቸው እጥረት የተነሳ ወንድሞች ብዙ ወንድሞች ሪባ ውስጥ እንዲከተቱ ያደረጓቸው ብዙዎቹ እህቶቻችን ናቸው። ምን ይሏቸዋል? ለዚያራ ይሄዳለሁ። ከዚያ ሲሄዱ ለዚያራ አይደለም የሄዱት፣ ከቤት ውስጥ ሰው ቤት ያለውን እቃ ነው የሚመለከቱት። ሶፋውን፣ የተነጠፈውን እቃውን ኑኑኑን አይተው ኮቢ አድርገው ይመለሳሉ። ቀርጸው ሲመለሱ ባሎቻቸውን ቁም ስቅል ያሳጡታል። አንተ ቤታችን ይሄ ነው፣ የገሌ ቤት ያለው ይሄ ነው፣ ይሄ ነው፣ ይሄ ነው፣ ትቢው ይሄ ነው። ምን ሳያስበው ተጨንቆ እሷን ላለማጣት ሲል ሪባ ውስጥ ይገባሉ። ይሄ ሁሉ ምንድን ነው? የዕልም እጥረት ነው። የዱንያን ማንነት አለመረዳት ነው። ተጉደላችሁም። ለዚህ ሁሉ መፍትሁ ዕልም ነው። ዕልም ካለ ምክንያቱም የዱንያን ማንነት እናውቃለን፣ እንረዳለን። ዕልም ከሌለ አልጃህሉ መረዱን ላ ዩርጃ ብርኡ። እንደ ጅህልና ያለ በሽታ የለም። ወላሂ ልንገራችሁ ወንድሞች፣ ለሁሉም ነገር መፍትሁ ዕልም ነው እና አሁን የጀመረው አልሐምዱሊላህ ረብል ዓለሚን መውት ሳይቀድመን ዑለማዎቻችን መውት ሳይወስድብን እንማር፣ እውቀት እናገኝ። ኹሹዕ ለማድረግ አላህን ለመፍራት ከፈለግነ መጀመሪያ የሚቀድመው ዕልም ነው። ሰውን ተው ብሎ ለመምከር የሚቀድመው ዕልም ነው። ከመጥፎ ነገር ለመከልከል የሚቀድመን ዕልም ነው። ዕልም ካገኘን ከተማርን መጥፎና ደህናውን ለይተን እናውቃለን። የጀነትን ደረጃውን እናውቃለን። የጀሃነምን አስከፊነቱን እናውቃለን። ዝም ብለን በጭፍኑ ታይማችንን ወስታ እናድርግ እና ኢንሻአላህ ታይምን አልወሰድባችሁ። ለማንኛውም ትልቁ ቁልፍ ኸውፍ የሚመጣው የጀነትን ማንኛን የምናውቀው የጀሃነምን አስከፊነት የምናውቀው የረሱል ዓለይሂ ሰላቱ ወሰላም ደረጃ ማን እንደሆኑ ማወቅ የምንችለው እሳቸውን ታሪካቸውን ስናውቅ ቁርአን ስናውቅ ነው እና ኢንሻአላህ በሰማነው አላህ የምንጠቀም አላህ ያድርገን። ኡስታዛችንን አላህ ያቆይልን። ሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ። بسم الله الرحمن الرحيم الصلاة والسلام على أشرف الأنبياء والمرسلين سيدنا محمد وعلى آله وصحبه أجمعين. أنم لما لتفلق يا أستاذ بلوتال أستاذ نور حسن بلوتال أستاذ بزو أستمروال والله أني بتقام لبيني نكاو من دنو يه صلاة بوتا الله سبحانه وتعالى بزون جزي يمملو ብዙን ጊዜ አንዳንድ ነገር ደጋግሞ በቁርአን ውስጥ የሚጠቅሰው ለከንቱ አይደለም፣ በጣም ቁም ነገር ያለውና በጣም ከባድ መሆኑን እዛ ላይ ማስተዋል ያስፈልጋል። ለምን ተደጋገመ ብለን ነገሩን ተፍሲሩን ባናውቅም ለምን ተደጋገመ ብለን ብለው እንኳን አንድ جاهል ማወቅ የሚገባው ጉዳይ ነው። አላህ Subhanahu Wa Ta'ala ስምል በፀሐይ ስምል በመሬት ስምል በባህር ስምል ቀላል ሆኖ አይደለም፣ ከባድ መሆኑ እዛ ላይ ይታወቃል። አሁንም ደግሞ ሰላት ይሄን ሁሉ እየተጠቀሰ በቁርአን እየተጠቀሰ በረሱላችን በኩል ደግሞ እየተነገረ ኢነ ሰላተ ካነት አለል ሙእሚኒና ኪታባን መውቁታ ሰከንድ ሰዓት ማሳለፍ የማይገባው ለምንድን ነው የማይገባው? ከባድ ስለሆነ ሰላት በዚህ ላይ አህሚያ መሆኑን ምሳል የሆነ ሰላት መሰገድ የሚገባው ሰላት የሁሉም ቁልፍ ነው። በቃ የህይወት ቁልፍ መሆኑ እዚህ ላይ ይታወቃል። እኔ ምንድነው ባለፈው ጊዜ ብዙን ጊዜ ማየው አንድ የምሰግድበት መስጂድ ነው ኡስታዝ፣ አንድ ሰው ልክ እንደ ሮኬት ነው የምሰግደው። ቁጭ ብዬ አየዋለሁ። እኔ ሱናይን ሰግጄ ቁጭ አልኩና እሱም ይሰግዳል። ሳየው ገርም ሁኔታ ነው የሚሰግደው። ምን ጊዜ ፋቲሃን እንደቀራ አላህ ብቻ ነው የሚያውቀው። ገረመኝ። ሩኩዑ የሚገርም ነው ፍጥነቱ። ከሩኩዕ ሲነሳ ገና የጎበጠው ወገቡ ሳይነሳ ነው ወደ ስጁድ የሚወርደው። ስጁድ ሲወርድ ምን ያህል ዲስታንስ እንዳለ አላህ ያለም መሬት ላይ ግንባሩ ምን ያህል እንደነካ በጣም ያጠራጥራል። አልነካም እስከምል ድረስ ነው የሚታየው። ቁጭ ብዬ ገረመኝ በቃ። አሁን ምን አደረኩኝ? ሁለተኛ ላይ እስክነሳ ቁጭ ብዬ አየውና ምን ያህል ሰከንድ ፋቲሃን እንደጨረሰ ለማወቅ ፈለኩና እስቲ ልክ እሱ ቾክሎ እንደምቀራ አብረው ልጀምራልኩና እስክነሳ ጠብቄ ተነሳ። ስቀራ ቾክዬ ቀራው ቁጭ ብዬ እኮ ነው እሱን እያየው። والله ላችኋለሁ اهدنا الصراط المستقيم لا بكباد فتنه قريچه غنا اذا اند درسكون يسو وردوال الله اكبر الله اكبر الله اكبر علق بقى اهون ايه خشوع يللبت منم الله فراچا يللبت بزي سجدو سجدجالو بلو يهدال ايه مندنو متتايو لك اند عاده اند تلمده نجر ሰላት አለብኝ ዙህር አለብኝ ኢዳ ነው አለብኝ ብሎ ኢዳን ለባለቤቱ ወርውሮ ሰጥቶ እንደመሄድ ነው የምታየው። ልክ ኢዳ ባለቤት ተቆጥቶ ኢዳን ለሰው መልሶ እንደመሄድ አይነት ሰው ለአላህ ተወርውሮ ايه ያንተ ዙህር ነው አለብኝ ወርውሬ ሰርቼልሃለሁ በቃ ውሰደው ብሎ ልክ ወደ አላህ ፊት ተወርውሮ እንደመሄድ ነገር ነው። በጣም በሚያሳዝን ነገር እና ኹሹ የታለ عند باريا بين الخوف والرجاء الله سبحانه وتعالى هين صلاتي يقبلنيال ويس هيقبلنيم الله يعلم لبيه من بربر علبت لبيه من قدقد علبت يا ربي تقبلنيال لي وي ملائكاوچ قالو هين صلات تقللو يزوت يمهدو يتنياو صلات نو اهو يزو وني بزا عينت كسكوني سبحان الله الله يادلاچو الله يقناچو سوت اند اند ايوب السختاني اند بزو تلالق علماءوت امام مالك بن انس اوند اند سمانو ሁለት ጊዜ ايوب السختاني ሁለት ጊዜ ወደ حج መጥቶ አንደኛው ጊዜ علم سيست امام ابن مالك منم አላሉም አልመዘገቡም። امام ابن مالك ብዙም ጊዜ ይመዘግባሉ ግን በዚህን ጊዜ አልመዘገቡም። ሁለተኛ ጊዜ መጣ አልመዘገቡም። ሶስተኛ ጊዜ ሲመጣና ዒልም ሲሰጥ ዒልም እየሰጠ አለቀሱ ታጉልኝ አሰቅጣኒ እዛን ጊዜ ነው ኢማም ኢብን ማሊክ የመዘገቡት። ለምን ነው? ይሄ ምልክት ነው። خوف من الله سبحانه وتعالى ياقوتال ኢማን الله سبحانه وتعالى ቅድም እንደተነገረው ሰላት የቀናች ከሆነች ለአላህ ተብሎ ከተሰገደ ሁሉም ነገር የቀና ይሆናል። ሰውየው ራሱ የተረጋጋ ይሆናል። ለምን ነው የተረጋጋው? በህይወቴ ሰላቴን ስላቀና አቂም ሰላ የሚባለው ለምን ነው? አቂም ጀምር ሰላ ابدأ الصلاة ለምን አይባልም? ሁሉ ጊዜ ምን ነው የሚባለው? አቂም ሰላ አቁማት ነው የሚባለው። ለምን? ቀጥ አርጋት የጠመመ እንዳይሆን ማለቱ ለብላሽ አይደለም የማይረባ ወሬ አይደለም። ቀጥ አርጋት አስተካክላት ማለት ነው። እና ብዙ ሰዎች በእኛ ጊዜ ሱብሃንአላህ ቅድም እንዳልኩት ዝም ብሎ ጥሎ ብቻ አለብኝና ኢዳን ተወጥቼ ሊሄድ ነው እንጂ ይሄ አላህ ፊት ተጠየቅበታለሁ ተብሎ አይደለም። ሱብሃንአላህ ሰላት በካፍርና በአንድ ሙስሊም መሃል ያለው ግርዶሽ ሰላት ነው። ሰላቴን ካልሰለው ካልሰገድኩኝ ካፍር ነኝ ነው ባለው። ካፍር ነኝ ካልሰገድኩ በዚህ አይነት ከሰገድኩ ደሞ ሰግጃለሁ አይደለም። ያ አንድ ሰላ መስጂድ ገብቶ ሲሰግድ የነበረው ብዙም ጊዜ ምን ሰማው በሐዲስ ረሱላችን ባሉ ጊዜ ሰለላሁ ዐለይሂ ወሰለም ሰሊ ፈለም ተሰሊ ብሎ እንደገና ሲገድ ያሉት ሰውዬ አልሰገደም። እና መጨረሻ ላይ አስተምሩኝ ከዚህ በለጠ አልሰግድ ማስተምሩኝ ብሎ እንደገና አስተማሩትና ከዛ በኋላ አስተካክሎ መስገድ ጀመረ። ሱብሃንአላህ ተቅዋ ያላቸው የአላህ خوف ያላቸው ሰዎች ለምሳሌ እንደ ኢማም የኢራቁ ኢማም ቅድም የተራገሩት ኡስታዳችን ኢማም ዙራራ የሚባለው ሱብሃንአላህ እዛ አያ ላይ ሲደርስ ልቡ እዛ ላይ ቆመ ሞተ። الله سبحانه وتعالى ايه ملكت نو لنيا تمرت نو ان لهلوم كل فيو نو لهلوم كل فيو نو ازي لا من مارو صلاه ሰላት በትክክል ከሰገድን ሀያታችን ሁሉ የተስተካከለ ይሆናል። ካልሰገድን ደግሞ ህይወታችን የተበላሸ ሆኖ እዛ ላይ እንኳን መማር እንችላለን። ለምንድን ነው ሁል ጊዜ ችግር የሚመጣብኝ? ለምንድን ነው ልቤ የማይረጋጋ ብለን የምናውቀው ሰላታችን ስላሰገድ ነው። ወደ ሰላት እንመለስ፣ እናስተካክላት እና ሚሳል የሆነች አርአያ የሆነች ሰላት ካልተሰገደ አሁንም አልተሰገደም ነው ምለው። እዚው ላይ ላብቃና ቅድም በደንብ ተነግሯል። ባረከላሁ ፊኩም ኢንሻአላህ። እዚው ላይ ላብቃ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም። ኡስታዝ እኔ አስተያየት የምሰጠው ያው በትዳር ጉዳይ ነው። ያው ኡስታዝ ብዙውን ነገር ብለውታል። ያው እንደታወቀው ነው አብዛኞቻችን የምንመለከተው ምን አለው የሚለውን ነው እንጂ በዲኑ ምንድን ይዟል፣ ምንስ ተምሯል፣ ምንስ አውቋል የሚለውን አብዛኛው ሰው ትቶታል ማለት ነው። አልሐምዱሊላህ ረብል ዓለሚን። አሁን ግን ያሉት ወጣቶቹ መሻአላ ናቸው፣ መሻአላ ናቸው። ብዙ ነገር አውቀዋል፣ እንደ በፊቶቹ አይደሉም። ብዙ ለውጥ አለ፣ ብዙ እየተማሩ ብዙ አውቀዋል። እኔ አሁን እዚህ ካለሁበት ከተማ አንድኛው ማለት ነው ሂዶ አገባ እና ብዙ ነገር ነው የተደረገው። ሆቴል ነው የተደገሰው። ከዛም አልፎ ተርፎ መናፈሻ ቦታዎችን አዲስ አበባ ውስጥ አሉ የተባሉትን በአንድ ቀን 3-4 ቦታ ነው የተሄደው። በጣም በተለየ ሁኔታ ማለት ነው ተደርጎ። እንደውም የተመረጠለት ልጅ ምንድን ነው የሂቲቱ ጓደኛ ልጅ ናት ተብሎ እንግዲህ የቤተሰብ ልጅ ማለት ነው እና ተመርጣ ነው ያገባት። ከዛ መጣች ማለት ነው። እናትና ልጅ ተስማምተዋል ማለት ነው። እዛ ከሄድሽ በኋላ ጥለሽው ትሄጃለሽ፣ ምንም ችግር የለም። ያው መውጫ ነው የሚደረገው እዚህ ሀገር ከመጡ በኋላ የሚጠቀሙት እንደዛ ስለሆነ እናቲቱ አማክራታለች። በዚህ ጉዳይ ላይ ተስማምታለች፣ የጓደኛዋ ልጅ ሁና ያው እና ከሄድሽ በኋላ ምንም አይደለም፣ ምንም ችግር የለውም። እዛ ግቢ እንጂ አሜሪካን ሀገር እግርሽን ካስገባሽ በኋላ ምን ችግር አለው እና ነው ጥለሽ መሄድ ነው ተባለች ማለት ነው። እኔ ያለሁበት ከተማ ነው ያለ የመጣችው፣ እሷ አግብታ ያመጣት እዚህ ነው። ግን ጥላው ብዙ አንድ ወር አልቆየችም፣ ዲሲ ዋሽንግተን ዲሲ ጥላው ጥፍት ትላለች። እንደውም አስፈላጊ የተባለ ነገር እሱም የነበረውን ነገር አንዳንድ ነገር ሁሉ ይዛ አረ እያለ እየሮጠ ሁሉ በቃ እንትን ብሎ ሊከተል አስፈልጎ ነበር። እሷ ተስማምታ ጥላው ሂዳለች ኦልሬዲ ማለት ነው። በጣም የሚያሳዝን ሁኔታ ነው የተከሰተው ማለት ነው። እና ዲን ከሌለን በዲን አኳያ ካልሄድን ደግሞ ከዚህ ሀገር የሄደ ሰው ኢቭን አይኑን እውር ነው እንኳ ቢባል ለመውጫ ስለሆነ የሚጠቀሙበት እሺ ብለው ነው የሚሰጡት። ምክንያቱም እነሱ መውጣት ብቻ ነው የሚፈልጉት እንጂ አላህም ፍራቻው ወይንም ነገ አንድ ነገር እንጠየቃለን ምናምን የሚለውን ነገር ተትቷል ማለት ነው። ግን አላህ ስብሃነ ወተዓላ እንደ እንትን እንዳለን ማለት ነው ነቢያችን ሰለላሁ ዐለይሂ ወሰለም እንደነገሩን አላህ ስብሃነ ወተዓላ እንዳዘዘው ብንሰራ ኖሮ ከመጥፎ ነገር ሁሉ እንጠበቅ ነበር ማለት ነው። አሁን ባለፈው ጊዜ መቼም አላህ ስብሃነ ወተዓላ ለታሰሩት ወንድሞቻችንም ቤተሰቦቻችንም በአጠቃላይ ኢትዮጵያ ውስጥ በጣም ዙልም የበዛበት ሀገር ነው እና ለነሱ አላህ ስብሃነ ወተዓላ አንዱን ነገር ያምጣላቸው። በመጀመሪያ አላህ ይቀበለን እና ያው በፋሳ ብዙ ሰዎች ታስረዋል። እንደሚታወቀው አባትየው ትልቅ ሰውዬ ናቸው፣ ታስረዋል እና እዛ ውስጥ እያሉ ሌሎችም የታሰሩ ስላሉ አንዱን አህላቁን ያውትና ማለት ነው። አባትየው ትልቅ ሰውዬ ናቸው፣ እናንተ ሰምታችሁታል፣ እዚህ ፓልቶክ ውስጥ ያላችሁ ሰምታችሁታል። እና ለልጃቸው ይሄን ልጅ ይመርጣሉ ማለት ነው። እሱ ራሱ እስረኛ ነው እና ልጄን ሰጥቻለሁ ብለው በሚሉበት ጊዜ እሱ ደግሞ ያው እስረኛ ነው ይሻለ፣ ልጅቱ ደግሞ በዚህ ነገር ተስማማች። እና እንዴት ተደርጎ ነው በዚህ ጉዳይ ላይ እሱ እስረኛ ነው እንዴት ተስማማች ተብላ ኢንተርቪው ተደረገች ማለት ነው። እኔ ለዲኑ ብሎ ስለታሰረ በዲኑ ሂጄ ነው አለች። ሱብሃንአላህ፣ አያችሁ ምን አለው ምንድን ነበር ያለው ምናምን ብላ አልጠየቀችም። ይሄ ለኢስላም ብሎ ስለታሰረ ለዲኑ ብዬ ነው ይሄን ነገር የገባሁበት ብላለች። አላህ ሱብሃነ ወተዓላ እሱንም ቶሎ የሚያስፈታውና ትዳራቸውን አብረው የሚመሰርተው ያድርጋቸው። ይሄን ያህለው እንግዲህ ዲን የገባው ሰው ገንዘቡን አይደለም የሚያየው እና ያ ዲኑን ነገ ከነገ ወዲያ ትዳር መስረተው በሚኖርበት ጊዜ ልጅ በሚወልዱበት ጊዜ አላህ ጋር የሚገናኙበት ነው። የአሁኖቹ ግን ስለተማሩ ብዙውን ነገር ተለውጠዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ጀዛኩም ላሁ ኸይረን ሁላችሁም አሰላሙ አለይኩም። ደና ደና ደሩ ለማለት ነው የፈለኩት። ግን የዛሬ ደርስ በጣም የመረቀንኩበት ደርስ ኮሜንት ስራ ሰጣችሁበት ይቅር ብሎኛል። ምክንያቱም ከመቶ በላይ ኮሜንት ሊሰጥበት የሚችል ነበር የዛሬ። ምክንያቱም በሰላቱ ዙሪያ፣ በጠላቁ ዙሪያ፣ በጋብቻው ዙሪያ፣ በተውሂዱ ዙሪያ ብዙ ጭማሪ፣ ብዙ አስተያየት ለመስጠት የምትችሉ ስንት ምሁራን አላችሁ እዚህ፣ ስንት ለመናገር የምትችሉ ብቃት ያላችሁ። ኮሜንት ማለት እኮ የዲን አይደለም ወንድሞች። ቁርአን አምጣ፣ ሐዲስ አምጣ፣ ዓለም ሁን አይደለም ኮሜንት ማለት። እስቲ አስተያየትህ ምን ይመስላል? በዚህ ምንድን ነው ያጀበህ? ምንድን ያሳዘነህ? ምንድን ያስደሰተህ? የነቢያችን ቃል ነው? የአላህ ቃል ነው? የሰይድና አዩብ ስክትያን ነው ወይስ የአቡበክር የዑመር ነው? እስቲ ትንሽ አስውበው ነው ኮሜንት ማለት። ውበት ጨምርበት ለዚህ ንግግር ማለት ነው። ለዚህም ድክመታችሁን ገለጻችሁ፣ ምንም ነገር እንዳልሆናችሁ ኮሜንቱ አለመስጠታችሁ በጣም ትልቅ ምልክት ነው እና በጣም አዝናለሁ። ወላሂ በጣም ነው የማዝነው። እኔ ግን አሁን የተሰማኝ ምንድን ነው፣ ደርሱ ደስ አላላቸው ወይም ደርሱ ከነሱ የበለጠ ትልቅ ነው፣ ከደርሱ በጣም ዝቅ ያሉ ሰዎች ናቸው፣ ወይም ደርሱ የዑለማዎቹ ደርስ ነው እንጂ የነዚህ አይደለም። እስከዚህ ድረስ ደረስኩ አሁን እና ራሴን መጠርጠር ጀመርኩ። አሁን የምትሰጠው ደርስ 200 ቮልት ሲሆን የነዚህ ሰዎች ደግሞ 100 ቮልት ነው እና አለ ቮልታቸው እየሰጣቸው ነው። ቀልል፣ ትንሽ ወደ ዝቅ በል የሚል ስሜት ደረሰኝ። አስብበታለሁ ኢንሻአላህ። ካሁን በኋላ የህፃናት ትምህርት አስተምራችኋለሁ በደንብ እንዲገባችሁ ኢንሻአላህ። ባረከላሁ ፊኩም። ደህና ዞር ኢንሻአላህ። ማይክ ፍሪ